እንግዲህ እዛ ወደዛ ከመሄዳችን እስቲ ሶስት አራት ጥያቄ ብቻ ልጠይቅ። አንደኛው ጥያቄ ምን ይላል? اذكر انواع العده فقط የዒዳዎች አይነቶች ስማቸው ብቻ ይህ እንደዚህ ነው ይህ እንደዚህ ሰትል ስማቸው ብቻ ጥቀስ። የዒዳዎች አይነቶች ዒዳ ማለት አንድ ሴት ስትፈታ ወይም ባሏ ሲሞት ወይም እንደዚህ የምትሸከመው እንትኑ ያኔ የምትቆየው ዒዳ ስንት አይነት ዒዳ አለ ስማቸው ብቻ ጥቀስ ይላል። አልገባችሁም? ኦኬ አቡ አኒስ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማይክ ይሰማል? ኢንሻአላህ ይሰማል። ኦኬ ኢንሻአላህ። እንግዲህ እነዚህ የአንዋል ዒዳ አራት ናቸው። አንድ ሴት ሀይድ የምታይ ከሆነች ሶስት ሀይድ ማየት አለባት። ሁለተኛው ደግሞ ዒደቱል መርአት የኢሰት እድሜዋ በመግፋት ደም ማታይ ከሆነ ደግሞ ሶስት ወር ሰላት አሽሁር፣ ደግሞ ባሏ ሞተባት ደግሞ አራት ወር ከአስር ቀን፣ እርጉዝ ከሆነች ደግሞ እርግዝናዋን እስከምትወልድ አይደለም። ስብሓንላህ። እሺ አቡ አኒስ ማለሽ ቅርታ አድርግልኝ። እኔ ስማቸው ብቻ ነው አሁን እኮ ሁክም ሰጥተሃል አንተ። ህፃን የሆነችው ሶስት ወር እንትን ያረገዘች እንደዚህ እኔ ሁክም አልፈልግም። የተጠየቀው ስማቸው ብቻ እንደዚህ እንደዚህ እንደዚህ እንደዚህ፣ ከዛ ሁክም ሌላ ሰው ይሰጣል። ኦኬ እመለሳለሁ ወደ አንተ አቡ አኒስ። ማይክ ውሰድ። ሰላም አለይኩም ወረህመቱላህ በረካቱ። ደም የማታይ ደም የቆረጠች ባሏ ያሞተባት ወይም ያረገዘች ማይክ ፍሪ። እሺ ያስቀራለ ወንድሞች የቀራለ መሰለኝ አንዳንድ የቀሩ አሉ። እስቲ እስቲ ሙሏቸው። እሺ እንግዲህ ለማስታወስ ያህል እኔ እናንተ አብራችሁ ከኔ ጋር ሁኑ እንትቀሳቸው። መጀመሪያ ዒደት ልሙጠለቀ ራጅዒ፣ ዒደት ልሙጠለቀ ራጅዒ ያኒ ዒዳ ረጅዒ የሆነችው ሴት። ሁለተኛ ዒደት አልባኢና በይኑነ ሱግራ አው በይኑነ ኩብራ። እንደገና ዒደት አልፈስኽ ዒደት ልሙላዓና ተማም በላዕና እና እንትን የተለያዩ ዒዳቸው ስንት ነው። ዒደት ልሙተወፊ ዘውጅሃ ባልዋ የሞተ። ዒደት ሰጊራ ዒደት ልያኢሳ ስንት ነው? ሰባት። እሺ እና ይህን ዒደድ ይባላል። የዒዳ እንትን ነው። ከዛ ዒደት ዚሃር ወዒደት ከዛ። እነዚህ በሙሉ አስር ይደርሳሉ። በሙሉ አስር አይነት ዒዳ አለ። እያንዳንዱ የራሱን ዒዳ አለው ማለት ነው። እና ይህን ነው ለመጥቀስ ስማቸው ብቻ። እና ዒደት ልሙጠለቀ ብለን ረጅዒ ብለን ከጀመረ ምንድን ነው አንድ ጊዜ የተጠለቀች ወይም ሁለት ጊዜ የተጠለቀች ዒዳዋ ለየት ያለ ነው። ኦኬ እንደገና በሶስት የተጠለቀች ሌላ ዒዳ አላት። እርጉዝ የሆነችው ሌላ ዒዳ አላት። ህፃን የሆነችው ሌላ ዒዳ አላት። ደሟ የጨረሰች 50-60 ዓመት ደግሞ ዒዳ ሌላ ዒዳ አላት። ባልዋ የሞተባት ሌላ ዒዳ አላት። በፈስኽ የተለያዩ ሌላ ዒዳ አላት። አግብቶ አቅድ ጽፎ ያልተገናኙ ሌላ ዒዳ አላት። እነዚህ ናቸው ዒደድ። አሁን ሁለተኛው ጥያቄ እንትናቸው ጥቀስ፣ ዒዳቸው ይህቺ ዒዳዋ እንደዚህ ነው፣ ይህቺ ዒዳዋ እንደዚህ ነው፣ ይህቺ ዒዳዋ እንደዚህ ነው ብለህ ጥቀስ። ይህ ሁለተኛው ጥያቄ ነው። ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ፣ የወር አበባ የምታይ ሴት ከሆነች ሶስት የወር አበባ እስክታይ ድረስ ትጠበቃለች። አሮጊትም የሆነች ከሆነ የወር አበባ ማታይ ከሆነ እሷም ሶስት ወር ትጠበቃለች። ህፃንም የሆነች ማለት ነው የወር አበባ ማታይ ከማየቷ በፊት የተጋባች ከሆነች እሷም ሶስት ወር፣ ባሏ የሞተባት አራት ወር ከአስር ቀን፣ እርጉዝ የሆነች ሴት ደግሞ እስክትወልድ ትጠበቃለች። እንደገና አቅድ ተጽፎ የተፋቱ ግን ዒዳ የላትም፣ ምክንያቱም ከባሏ እስካልተገናኘ ድረስ። በቀደም ያስተማሩን እስከዚህ ድረስ ነው። ሌላውን ግን አላሁ አለም። ማይክ ፍሬ። እሺ ጥሩ ነው። አሁን የጻፍሽውን መልሰሻል። የተቀሩ እንግዲህ አስተምሬያችሁ ነበር፣ ግን በተፈራረቀ በተለያየ እንትን ነው። ለምሳሌ ፈስኽ፣ በፈስኽ ነገር አው በሶስት የተጠለቀችው ወይም ደግሞ በእንትኑ በዚሃር እንትን የሆነችው እንደዚህ እንደዚህ መጣለው ኢንሻአላህ እሱን እነሱን ለመግለጽ ግዜ ሰጣቸዋለሁ። እሺ ሁለተኛው ጥያቄ ባልና ሚስት ከተፋቱ ህፃኑ ሐቁ የሐዳና ሐቅ ለማን ነው የሚሰጠው? ለአባት ነው ለእናት ነው? የሐዳና ያኒ የማሳደግ ነገር ለማን ነው የሚሰጠው? ለምን ማይክሪ السلام عليكم ورحمه الله وبركاته السلام عليكم ورحمه الله وبركاته የሚሰጠው ለናት ነው። ይሄውም የሆነበት ምክንያት እናት ከአባት የበለጠ እንዴት አርጋ ቴክር እንደምታረግ ቆሻሻውንም ሽንቱንም እንደዚሁም እያጠባች ያሳደገችው እናት ስለሆነች ለሷ መሰጠት አለበት። ከአባት በበለጠ ሁኔታ በብዙ ነገር ቴክር ታረጋዋለች። ግን እንደዛ ሆኖ እናቴቱ ግን ያን ያህል ቴክር ማታረገው ከሆነ እናንተን ካላለ ያው ለአባት የሚሰጥበት ደረጃ አለ። ግን መጀመሪያ ግን እድሉ ለእናት ነው የሚሰጠው። በዚህ ምክንያት አላሁ አለም። አዋሊስ አንድ ነገር ትላለህ ማይክ ላንተ ሰላም አለይኩም ወራህመቱላሂ ወበረካቱ። ምንም ምለው ነገር የለም ኡስታዝ። ረስቸው ነው ኢንሻአላህ ባይክ ፈሪ ባረከላህ ፊክ። እና ሴትዋ ነው ሐቅ ያላት ሐዳና ብዙ ምክንያት ተገልጸዋል። በጣም ዑለማዎቹም በጣም የተስማሙበት ነገር ነው ይሄ ነገር። አሁን ከዛ ጋር የተያያዘ አራተኛው ጥያቄ ምን ይላል? في حاله واحده عند هنيته عليه يعني يفلقوا النجر بمتا لنات حدانا ايستم باند غداي عند غداي الله السو كتكسته السو كمتا يعني لجو ومحصانو كباتو غا يهونال بناتو ياسدغو بميستو ياسدغو باهتو ياسدغو يراسو غداي نو كن عند حاله عليك لناتيتو لحصانو النات ልጁ ይወሰዳል ከሷ ሐዳና ለትይዛ ትችልም። ምንድነች እቺ ጉዳይ? እቺ ጉዳይ ምን መስላችኋል? አመቱላህ ማሻአላህ طيب ማክፍሪ السلام عليكم ورحمه الله وبركاته እናትየዋ ሌላ ካላገባችና ፋሲቃ ካልሆነች ይሄን ሌላ ካገባችና ፋሲቃ ከሆነች በሷ ተወስዶ ወደ አባቱ ይሰጣል ማለት ነው። አላሁ አለም ማይክ። ነعم በሙሉ ዑለማዎች የተስማሙበት አንደኛው ነው። ካገባች خلاص ከባልዋ ጋር ይባልዋ ሌላ አጅነቢ ነው ለህፃኑ ባዕድ ነው ያኒ አባቱም አይደለም። ስለዚህ ሊያስቀየውም ይችላል። የባልና ሚስት ፊትናም ሊሆን ይችላል። ሁለተኛ ከባልዋ ጋር ሆና እሱን ይችላል ማለት ይችላል። ይሄን ሁሉ ተጠራቅሞ ካገባች ሐዳናው ወደ ባልየው ይሄዳል ማለት ነው። አው ብዙ አሉ እኮ እናቶች፣ ብዙ አሉ አባቶች፣ ደግሞ ብዙ አሉ። ልጁ ከሰለምከው خلاص يعني ያጠፋዋል። እሺ የመጨረሻው ጥያቄ ምን الفرق بين الطلاق والفسخ ጠላቅና ፈስኽ ልዩነታቸው ምንድነው? ይሄን ብለ በዘርዘር ይቻላል። ጠላቅና ፈስኽ ምንድነው ልዩነታቸው? ማይክ ፍሪ ልበል? አቡ አኒስ አይዞ እንትን በል ያኔ እጅ ካላወጡ ሁለተኛው ብትመልስ ምን ማለት ነው? ማይክ ፍሪ السلام عليكم ورحمه الله وبركاته طلاق እንግዲህ መጀመሪያ አቅዱ صحيح ሆኖ ለፍቺ ሲዳረሱ የሚደረገው ፍቺ ነው። ፈስኽ ግን ጠላቅ እንግዲህ መጀመሪያ ጠላቅ ከተደረገ አንድ ጠላቅ ካደረገ የሚቀረው ጠላቅ አለ ካንዲ ሴት ላይ ሁለት ጠላቅ ቀረዋል አንድ ጠላቅ ያለ ይሄዳል። ፈስኽ ግን በመጀመሪያ ነገር ወይም ንካሁ صحيح አልነበረም። በዛ በኩል እንግዲህ ፈስኽ ሲደረግ አንዷ ሴት ለምሳሌ ባሏ ንካህኛ ናት አላህት ብላ ወይ አገር ቀይራ ሌላ ባል ካገባች የንካሁ አስለን የለም። ስለዚህ ይሄን ሲባል ፈስክ ተደርጎ የሁለተኛውን አቅድ እንትይወላል። ይሄኛው አሁን ሲለያዩ ይሄኛው ሰውዬ እንዳለ ትክክል ስላልነበረ ያጅ መልሶ እንዲያጋጣሚ ቢያገባት ሶስቱን ጧላቅ ይኖራዋል ማለት ነው። ያኛው ግን እየቀነሰ ይሄዳል ማለት ነው። ፈርቁ ይሄን ይመስላል። والله ለም አይክፈል ልክ ነው። ዋናው ሊዩነታቸው ዋና ሊዩነታቸው ሶስት አራት ሊሆን ይችላል። ግን ዋናው በፈስኽ የፈረሰ ትዳር ፈስኽ ነው። ፈስኽ ማለት خلاص ተለያይተዋል። ከዛ በኋላ እንደገና ታርቀው ካባቷ ጠይቆ ካገባት ሶስት ጣላቁ ዲፖዚት ሆነዋል አሉ አልፈረሱ። بسم الله ብሎ ነው የሚጀምሩ እና ሶስት ጣላቅ እድላለው። ጣላቅ ሆነ ግን በጣላቅ የፈረሰ ትዳር ግን ያ የወደቀው ጣላቅ አንድ ነው ሁለት ነው ይታሰባል። እና እንደገና አባቷን ጠይቆ ካገባት ስንት ጣላቅ እንደቀረ ያቃሉ እነሱ። ይህ ትልቁ ልዩነት ይህ ነው። ሁለተኛ ጣላቅ በባል የሚሆን ነው። ጣላቅ ወይም ባል ወይም ደግሞ ቃዲ የሚያወድቀው ጣላቅ ነው። ሌላ ሰው ማንንም ሰው ሊያወድቀው አይችልም። ፈስኽ ግን በባል አይሆንም። ባሉ ሊፈስኽ አይችልም። ቃዲ ብቻ ነው የሚፈስኸው። ሁለተኛው አይተው ቃዲው ይፍስኸልሽ እስሙ ከማ ካነ ነብይ ሰለላም ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ሶስት ትዳር ፈሰኸው ተማም እና ፈስኽ ይባላል ይህ ነገር። ሁለተኛ ጠላቅ ሶስት ሐይድ ነው ዒዳዋ። ፈስኽ ግን አብዛኞቹ ዑለማዎቹ ምን አሉ ተዕተድ ቢሐይደ ዋሂዳ በአንድ ሐይድ በቃ በህዷ ምን እንዳለ ይታወቃል። በዛ ኸላስ ተለያዩ ማለት ነው። ለዘላለም ረጅዒ ለማለት አይችልም። አራተኛው ልዩነት የረጅዒ ጉዳይ ነው። በፈስኽ ረጅዒ ለማለት አይችልም። በጠላቅ ግን ረጅዒ ለማለት ይችላል። አይደለም እንደ ወንድሞች እኔ አንድ ጊዜ ከጠለቅኳት ለማግስቱ ረጅዒ ብያለሁ ብዬ መልሳታለሁ። ፈስኽ ከሆነ ግን እስከ የውም አልቅያማ ረጅዒ ብያለሁ ለማለት አትችልም። እንደ አዲስ ነው አቅደህ የምትመልሰው። እነዚህ ናቸው ልዩነታቸው ኢንሻአላህ። አሁን ቀጥታ እስቲ ወደ እንትናችን ወደ ትምህርታችን ሄድና ኪታቡ በጣም የሚገርመኝ ነገር ፍቅህ የተባለው ለማወቅ ያለብን ነገር ሁሉ ነው እዛ ያከማቸው። ሶስት ትላልቅ ቮሊዩም እኮ ናቸው። እና ገና እኛ ከትዳር ህይወት አልወጣንም። አሁን ያው ዛሬ ኢንሻአላህ እንጨርሳለን መሰለኝ። እስቲ ቢስሚላህ እንበልና እንሂድ። يقول ترتيب أصحاب الحقوق في الحضانة. حضانة ينات قدين والو وانو حقون النات نو. طيب النات يلتشم ويم ألتشالتشم من يدرق ينوت إياك ونقري درسات شن مجمّر يوم. إذا كانت الحضانة للأم ابتداء فقد لاحظ الفقهاء أن قرابة الأم تقدم على قرابة الأب. سبحان الله العظيم تملكتون قري በወሊ አብር ማን ነው የሚሆነው? አንድ ሴት የሚድር ማን ነው? የአባት ወገን ነው። የእናት ወገን ሊድር አይችልም። ወሊ አምር ሆኖ ልጁን ለመስጠት አይችልም። ለምሳሌ አንዲት ልጅ አለች፣ አጎቷ ወሊ አምር ሆኖ ሊድራት ይችላል። የእናቷ ወንድም ግን አይችልም። طيب አያቷ በአባት ሆኖ ሊድራት ይችላል። በእናት ግን አያቷ በእናት አይችልም። የሐዳና ጉዳይ ልክ የሱ አንጻር ነው። ልክ የሱ ኦፖዚት እንትን ነው። ቀራበት ልኡም ትቀደሙ አላ ቀራበት ልአብ። የሐዳና ጉዳይ ጠቅላላ የአባት የሆነው የአባቱ የልጁ አባት ዘመዶች እዚህ ላይ ምንም መብት የላቸው። ወአነ ተርቲብ ቅድመ ተከተሉ ምን ይሆናል? በይን አስሓብ ልሐቅ ፊ ልሓዳና የኩኑ አላ ሀዘ ናሕው እንደሚከተለው ይሆናል። መጀመሪያ ባልና ሚስት ተለያዩ። ወንድሞች ይህ ነገር በመካከላችሁ አለ፣ ብዙ አለ፣ ተከታተሉኝ። ተጠላልቀው ወንዱ በቃ ልጁ በቃ ከዛም ሲል በቃ ብዙ መጥፎ አስተዳደግ የሚያድጉ አሉ። ወንድየው የኔ ወንድ ነው የኔ ልጅ ነው ብሎ በኃይል የሚወስደው አለ። 7 አመት ነው የሚፈቀድልሽ ከዛ በፊት ነው ከዛ በታች ነው ይላሉ። ህጉን የማይከተሉ ስንት ስንት ናቸው በዲናችን። اذا تمركتو انقدي يقول اصحاب الحقوق على النحو التالي: اذا وجد مانع، نعم يقول اذا وجد مانع مجمريا للنات نو النات هي صاحبه الحق متو بمتو لجوان لجوان اكفا ما صدق يسوا مبتنو. اذا وجد مانع ممكن السوا يميكلكلات نغير يلون يشرا فاسقه نج فاجره نج اغباج تمام ماني هنا تقديمها انتقلت الحضانه الى ام الام يسوا النات اياتو للجو اياتو بن بناتو وان علت كذا ودا لا نهيد اياتو قد اياتو اندزي هي النهدان. فان وجد مانع يناتو يلجو النات النات دمو يميكلكل نغير كالات انتقلت الى ام الاب يباتو النات ثم الى الاخت الشقيقه كذبها لا يرجو باباتنا بنات وندموا اهتو يهونتشو باباتنا بنات ثم الاخت لام يعني باباتنا بنات حصانو باباتنا بنات اهت كليلو شوفوا يعني ولي امر هون مياغبا ودا اب نو ميادلا بقى كله لمثاله باباتنا بنات وندم كليلات نلالن يا ابات وندم نلالن ازي كن لا يا اباتنا ينات وندم كليلات يناتوا وندم بناتوا وندموا ودا سيت ودا سيت يادلن. ثم الاخت لاب كذا وهلا بنات وندم بنات اهت كليلات بن هنا بنتنو بابات اهت هنا ليش. ثم بنت الاخ لا بنت الاخت يقول لك شو يهتسانو يهتو لج انجي يوندمو لج ايهونم مجمرا ميقدمو يهتسانو يهتو لج كذا بفيت جن شقيقة كان لش ياباتنا ينات اهت كان لش كان لش جن يمن يهونا ينات يعني بناتو اهت ويمي اهت لج فبنت الاخت طيب لام. ثم الخاله يقول لي انه وندم حصانو اهت يلو يا اهت لج يلو يا اهت لج لج يلو يقولو كللو قطا ميهدو اكست يناتو اهت ود اكست نو ميهدو ود انتنا هدم يا ابات وندم منا من يبال نغير يلم. ثم الخاله الشقيقه بابات بنات اغوتو يهونهچو سيت تمام يلهچم هيچم فالخاله لام يعني اكستو بناتو طيب فالخاله لاب اندغنا اكستو باباتو. ثم بنت الاخت كذا بهالا يهتو لج بناتو يعني بابات بنات كل طرو كليله كن باب بناتو اندزي بلون مهدو وندوش انغدي ازا يدرسم اهو يالنو نغر اي درسم كن تقلالا بحضانه ود اناتو زمدوش ودناتو نميادلو اندي ولي امر ادلم تغباباني بزي كقتلن اسكروق يدرسال شيخو روق يدرسال كذا بوالا يكلله يهنو يكلله يهنو انيا كنزان ندرسم واناو نغرو بتقلو ماوق يالبن بحضانا ينات وغنوش ناتشو قتا يمسلموت لجو معناتنو. طيب اذا لم يوجد من هؤلاء كلهم انزيه يلون بمولو አሁን የተከሰናቸው እህት ልጅ አክስት አክስት ልጅ የናት እህት ምናምን ምናምን ሁሉ ከሌሉ فينتقل حق الحضانه الى الاب يقول له ከሌሉ ከዛ በአባት እንጀምራለን አባቱ ثم ابيه አባት ከሌለ ደሞ ወይም ደሞ የማይረባ ከሆነ የሱ አባት وان على ثم الى الاخ الشقيق ከዛ ለልጁ وندم شقيق باباتنا بناتو وندم كالي. ثم الى الاخ للاب وندمو شقيق كالي دمو باباتو وندمو ثم ابن لك اندزا سيتوش مالتنو يهم باباتو ياليه دال مالتنو. اذن قدميا مستو يناتو وغنوش ناتشو ان لالن ይህን ካወቀን በኋላ شروط لمن تحضن حضانة هون قول لي متى نو اوروبا اللاتشو سوتش سنت انكسراتشو سنت انتساساتاتشو سنت وانجل اندت اندت اراكماتشو اهون لي قلس اللاتشو نو تملكتو حضانة يمتادر قوسيت كناتو تجمرا اللاتشو حضانة بامرني اتاك اللاتشو يما سادق لجن يما سادق مبتيا اللات مالتو حضانة مجمّر يا درجة إسلام هنا اللبّت زي قد فلان قدي أوروبا يا قباتشونا لجوشاتشو للنسو يستاتشو بتأمتنو مجمّر الإسلام إسلام هنا اللبّت إناتو يعني انتن حضانة يمتدرقو إسلام هنا اللبّت ولتنيا العقل مجنون ابدم هنا اللبّت لجون يمتركبو مالتنو سوستنيا البلوغ أكما أدام يدرسش مهنا اللبات تمام؟ أرادتني الأمانة أمينة مهنا اللبات إنجي لجون تركبا نصراني يهودي متارقو كوني لجون تركبا مدفوع علمي متستو كوني أمانة إلى الله كوني التستب النزي أرادتنا شو إسلام مهنا اللبات عقل إن دين راتي أسفل قال أكما أدام يدرسش إنجي هسان مهنا اللباتم أمانة إن دين راتي أسفل قال النزي أرادتو كالو مجمّر يا متسطو الناتنج طيب الإسلام بلا نجمّر فلا تثبت الحضانة للحاضنة الكافرة أبدا سبحان الله سويدن عند قردنيا يقدرون ما قوة بأقراتش النبّر أرات ولدك عند سويدن أويت كذا تلايو تلايونا كتلايو بحالانو إني سويدن هجي مساء قابزنا مساء يبلان دزي منه تدار الله من دون عمل الكتلة ولا نبرة شكل أرات ولدنا طيب ليجوا شوية تعلو غير ليجوا شو ما كسوان ميهونوا عليه أنت كسوان اللو أنت بقى مولته مولته يا رجس كاتنا يا ولدكو أنت ودسا ودسا هدار نزينا وزيها كان نزينا من عمل عليه أنت إنه سوست وند ليجوا إن عندي ست نج ما نوصلاتشوا إنها يتعلج استجربة هيدالج لا حول ولا قوة إلا بالله كجربه وطو أبباوش الناس أقا بمول وسرشو نعم وسرشو سلزي عنده كافر مهن اللبات تمام لأن الحضانة ولاية حضانة مالتكو ولاية كونو ولي أمر أساد داقي مالتنو ولم يجعل الله ولاية للكافر على المؤمن يتمروا على اللمده يقول سبحانه وتعالى ولن يجعل الله للكافرين على المؤمنين سبيلا كافر لمؤمن ولي أمر يحونهم كافر لمؤمن يبلاينة دينارو أسفل لقم كافر لمؤمن أساد داقمهن أسفل لقم كافر يحونهم كافر يحون يهودينو كريستيانو بوديزنو ولا إن شاء الله هندوسنو يفل لقون يحون المهم لن يجعل الله للكافرين على المؤمنين سبيلا سلزي الناتهن أكستهن منتهن إهتهن كافرة بهن اللباتهم إيه عندنو طيب هنا التانية هنا لنا وقفة إزي تنش استنكم نتعجب بتقام يقرأ نستي كل من تزوج نصرانية غربية أو شرقية دالنو مرباويتهن مسراقاويتهن المهم النزي نجعوش يقبواتشو سووش أين الأطفال؟ لجوش هاشو يتعلو تياكين ورنان تهون دموش ناج أقبته مجمرا ناج أقبته واللمانات جرسو أي متام أنا قلت لكم أتحدى العالم كله حبشاء ونموش هاشين بآلم يهلو بمولو عنديت كريستيان ناج أقبا بلن إني أونتينو 99% يلم نمولو مكناتهم ندال كواتشونو كأس قبر مريم محمد هدو كأس قبر مريم نعم يس هايتو لجه نتدرين إني محمد نين بلو يسات أول حسات أو نا إيه عندنا اللي زنبلو نو يسب السبات يفكر دال لكنو كريستيان ماقوات يفكر دال لكن بشر يا قبا سو ألا بتلو ما أدري كمتو عند لينور الشلال على كل حال بزينا ممتا بشرع ممتا እናንተ ነጮች ያገባችሁና ልጆች የወለዳችሁ የተፋታችሁ ልጆቻችሁ የታሉ? አንደኛው ጥያቄ ነው። اول سؤال تساله يوم القيامه هذا بجمر يوم القيامه ستهد يمتتيقو طياقه سلازيه ليج نو ثلاث ولدك او يتالكاچو والله اناتاچو وسداچو كذاس كريستيان هونو يهن طياقه لممللس زغج مهون አለበት ሁለተኛ اذا كفر مع مثلا مع امه الكافره انقدي ከነዛ ከናቱ ካፊራ ሆነቹ ሴት ሴት ካደገ አንተም ጠይቅበት መጀመሪያ አንተ ለሷ ትጠየቅም ሷ አስልን ካፍራ ነች ወለተኛ ደግሞ እናት ነች እናት ስለሆነች ሐዳና ለሷ ነው اذا ሐዳና አሉ ልክ ከውላያት الزوجه مثله مثل ولايه الزواج ولايه المال ገንዘብ አማና እንደምትሰጠው ላንድ ሰው ለክ ሐዳና ደሞ ከዛ ይበለጥ አማና ነው አሉ። እንግዲህ ገንዘብ አሁን አማና የምትሰጠው ለማን ነው? ለታመነ ሰው አይደለም እንደ ወንድሞች 500 ሺህ ብር አለኝና ወይም 10 ሺህ ብር አለኝና አስቀምጥልኝ የምትለው ለታመነ ነው። ስለዚህ ካፊሩ ደሞ በሌላ ሊታመን ይችላል። በሌላ ነገር በገንዘብ በሁሉ ሊታመነው ይችላል። በሃይማኖት ግን አታምነው። ለናቲቱ ከሰጠህ ልጅቷ ወይም ልጁ ህፃኑ ምንድነው ተታረገው የእስልምና ሃይማኖት ታስተምራለች እንዴ? ሰምተናል አናቀም ከተለያዩ ከተፋቱ ولانه يخشى على دينه من الحضانه لحرص الام الكافره على تنشئته على دينها نائه ደሞ የታወቀ ነው እናት ሁለት ወልዳ ካንድ እስላም ተፋተው ይዛ ከሄደች ተሰምቶም አያቅም ስለ እስልምና ታስተምራለሽ የሚል ነገር የለም። በሃይማኖቱ አስገብታ አቅፋ ነው ተሳድጋቸው وتربيته على هذا الدين ويصعب عليك ويصعب عليه بعد ذلك ان يتحول عنه كذا እናቱ ከመተች ወይም ደሞ ልጆቹ ወደ አንተ ከተመለሱ አሁን በልባቸው የበቀለ ስር የሰደደ دین አንተ አሁን እንደገና እንደ አዲስ አንተ ኮስላም ነህ ብለህ ተሰምረው በጣም ይከብዳል አሉ። وهذا اعظم ضرر يلحق بالطفل سبحان الله العظيم تلقوا بدل ابات للجو يمبدلوا سلال قلبوا አይደለም ወይም ስለመታው አይደለም ወይም ደሞ يعني ዝም ብሎ ጉድፍቻ ብሎ ስለጣለው አይደለም ስለምን አይደለም تلقوا ጉዳት ለህፃኑ የምታበረክተው ካንተ ሳይሆን ከናቲቱ ካፊራ አድጎ ሃይማኖቱ ሌላ ሃይማኖት ሲይዝ ትልቁ በደል የበደልከው ይሄ ነገር ነው። ደሞ አይተውህም የውመል ቂያማ ባንገተህ ይዞ ይህ ነው ከእስልምና ያስወጣኝ ሱብሃንአላህ በጣም አደገኛ ነው። طيب لذلك من قالوا نبياتين قلت هنا حديث كل مولود يولد على الفطره يهلو ያልኩት አሁን ይሄን ሐዲስ ያሳጥረዋል። እያንዳንዱ ሰው አለ ኩል መውሊድ እስላም አላሉ እያንዳንዱ ሰው ሲፈጠር ምን ይፈጠራል? ትናንትና ነበራችሁ አይደለም መቼ ነው ማክሰኞ ነው ስለ አላህ ኑሩ السماوات ሲፈሰር እያንዳንዱ ሰው ልክ እንደ ነጭ ወረቀት ነጻ ብሩህ ነጭ ነው የሚወለደው الا ان ابويه سبحان الله اباتنا الناتو يهودانه يهودش كونو يهودنت يادرغولو او ينصرانه كريستيان كون دومو كريستيان هيمات انتن يارغالو او يمجسانه يطاوت املاكوچنا يصحاي املاكوچنا ينفاس املاكوچ كون دومو ينسون هيمانوت ياغورسوتال خلاص ويم مجوس يونال ويم نصراني ويم يهودي يونال هكذا يقول نفس هذا وهذا حق نبياچن بايلوتم حق نو. طيب ايه عندنياو نو ليلا دومو ياچي ህፃኑን የምትረከበው ሴት አላ ተኩነ ሙተዘወጃ ያገባች መሆን የለባትም። فإذا تزوجت سقط حقها في الحضانه የሐዳና መብቷ ይወድቃል ማለት ነው። واذا كان الاب معسرا والصغير لا مال له እሺ አባት ተመልከቱ አባት ከሚስቱ ጋር እንግዲህ ተለያይቷል خلاص ልጁ አልፈልግም ብላ ሄደች እሱ ደሞ ህፃኑን ለማሳደግ ገንዘብ የለው ሌላ ሴት ቀጥሮ እንዳያሳድገው። ልጁ ደግሞ የወረሰው ገንዘብ የለውም፣ ከማንም ሰው የወረሰው ገንዘብ የለውም። ወአበት ኡሙሁ እናቱ ደግሞ አላሳድገውም ብላለች። ይህ ነገር ብዙ በሳውዲ አረቢያ ብዙ አለ። ምን ታደርጋለች መሰላችሁ? አብረው ይኖሩና አሁን ሁለት ወልዳለች። አንዱ የሶስት አመት ልጅ ነው፣ አንዱ የአንድ አመት ተኩል ነው። ተመልከቱ እንግዲህ እሱን ለመቅጣት ከፈለገች ባልዋን በደንብ አድርጋ ለመቅጣትና ለማብሸቅ ከፈለገች ሁለት ልጆች ጥላ ትወጣለች። ኧረ እባክሽ ልጁ ጡት ይፈልጋል፣ ወተት አልፈልገውም፣ በቃ አሳድገው አንተ። እንዲያውም ሌላ እንትኑ ህፃኖቹ የስድስት ወር ሊሆኑ ይችላሉ። በል ዛሬ ወልዳ ከሶስት ሳምንት ዒዳዋ ገና ሳይጨረስ ተጣልተው ልጁን ጥላ ትወጣለች። ስለዚህ ይህ ልጅ ማን ያሳድገው? አባትየው ገንዘብ የለውም ሌላ ቀጥሮ እንዳያሳድገው። እናቱ እምቢ አለች፣ ህፃኑ ገንዘብ የለውም። ወላ ዩጀድ ምን መሐሪሚሂ ሙተበረዕ ቢሐዳና፣ ወይም ከዘመዶቹ የህፃኑ ዘመዶቹ ወይም የአባቱ ዘመዶች ገንዘብ አዋጥተው ደግሞ ሊያሳድጉት ደግሞ አልቻሉም፣ አልፈለጉም። ህፃኑ ምን ይሁን? ስትመልሱት ህፃኑ ምን ይሁን? ወንድሞች ምን ይመስላችኋል? ህፃኑ በመካከል አባትም የለውም እናትም አልፈልግም አለች። ምን ይደረግ? የቁሉ ልዑለማ ሁነ ፈኢነ ልኡመ ቱጅበር አላ ሐዳነቲሂ፣ እናቱ በቃዲ ተስባ መጥታ ትገደዳለች። ምክንያቱም እሷ መብት የተሰጣት ገንዘብ እሺ ብላ እኔ ልጄን ፈልጋለሁ ተብሎ መብት የተሰጣት አሁንም ግዴታ ይሰጣታል። ልድገመው ይህ ነገር። አሁን ህፃኑ ባልና ሚስት ከተለያዩ መጀመሪያ መብቱና መቶ በመቶ መብቱ የማን ነው? የእሷ ነው አይደለም? ማን ነው የሰጣት? ሸርዑ ሰጣት። አሁን ልጁ አሳዳጊ አጣ፣ ገንዘብ የለም፣ አባቱም አይችልም። እዚህ ላይ ግዴታ ይሆንባታል። መብት እንደተሰጣት ግዴታ ደግሞ አለባትና በቃዲ ተስባ መጥታ ልጁን ተረክባ ትሄዳለች። ላኪን አሉ ያኺ እኔ ወላሂ እስልምና አንዳንድ ጊዜ የእስልምና ህግና ደንብ ሳይኮ እንዲው ማቴማቲክስ ነው ፊዚክስ ነው ወላ ምንድን ነው ፖለቲካ ነው እነው ምለው። ጠይብ ልጅቷ መጣች። ይህ ልጅሽ ነው? አዎ። ልጅህ ነው? አዎ። አባቱ ሊያሳድጉ አልቻለም፣ ዘመዶቹ ገንዘብ አዋጥተው ደግሞ ሊያሳድጉት አልቻሉም። ህፃኑ ገንዘብ የለውም፣ አንቺ ደግሞ አላሳድግም አልሽ፣ ምን ይሁን? እኔ እንጃ አላቅም ትላለች። ላ ነይና ተረከቢው አሳድጊው። ጠይብ እሱ አልተበደለችም ወይ? እዚህ ላይ ተበድላለች እንበል እስቲ። እስልምናው ምን አደረገ? የቁል ፈኢነ ልኡም ቱጅበር አላ ሐዳነቲሂ ወተኩኑ ልኡጅራ ደይነን አላ ልአብ ወላ የስቁጥ ኢላ ቢልአዳ አው ልኢብራ። ሁለት አመት አሳደገችው ህፃኑን፣ የተከፈላት ነገር የለም። ምክንያቱም አባቱ አይችልም። እሷ ደግሞ ከዛም ከዛም ብላ አሳደገችው ሁለት አመት። ይህ ያሳደገችበት ገንዘብ ለሁለት አመት ለሶስት አመት ሁሉ ተሰብስበው የአባቱ እዳ ይሆናል። ውሎ አድሮ አባቱ ለሚስቱ ለዛ ለህፃኑ እናት መክፈል አለበት። ኢላ ቢልአዳ ያኒ መክፈል አለበት። አዊል ኢብራ ወይም ደግሞ እሷ አፉ እንድትል ይፈለጋል። የቱ ዲን ነው እንደዚህ በትንተና በትንተና የህፃኑን መብትና የእናቱን መብት የአባቱን መብት በየተንትኖ የሚጠብቅ የተኛው ዲን ነው ወላሂ? ስለዚህ ሰውየው እንግዲህ ለእናቱ ጥየዋለሁ ልጁ እናቱ ታሳድገዋለች ብሎ ጀርባውን ሰጥቶ እዛ ሊዝናና ላ ታሳድገው የለፋችበት ወተት የለፋችበት ሐፋዛ የለፋችበት ቀለብ በሙሉ ክራይ ቤት የተከፈለ ሁሉ ሰብስባ በፋቱራ ታቀርብና የእሱ እዳ ይሆናል ማለት ነው። የአባቴው እዳ ማን ይተወዋል? ወላሂ ኢዘን በዚህ አይነት ይካሄዳል። ጠይብ ሐዳናው መቼ ይጨረሳል? ይህ ነው አሁን እንግዲህ በባልና ሚስት ብዙ መሳሳብና ብዙ ሽማግሌ ይገባሉ። እባክህ ተው እባክህ ተይ የሚባለው ይህ ነው። የሐዳናው ጉዳይ የማሳደግ ጉዳይ በስንት አመት ነው የሚያልቀው? ያኒ እናት የኔ መብት ነው የልጁ እንትኑ ማሳደግ የኔ መብት ነው አለች። እስከ ስንት አመት ነው የሚፈቀድላት? አንድ ሁለተኛ እሱስ ምንድነው የሚያደርገው? ከስንት አመት ነው ልጅ የሚወስደው? ለመውሰድስ ይችላል ወይ? ያኸዋና ያገባችሁ ጥሩ ትዳር ያላችሁ ቁሉ አልሐምዱሊላህ፣ በእናንተ ባይታይም በዘመዶቻችሁ እየታየ ነው ይሄ ነገር። ዑለማዎች ምን አሉ? ተንተሂ ልሐዳና። አሁን ቀጥ አንድ ሰው ይለን ሰባት አመት ዘጠናኛት ነው ሚሉ ላ ተንተሂ ልሐዳና ኢዛ ስተግነ ሰጊር አው ሰጊረ አን ክድመት ኒሳ። ሰባት አመት ስምንት አመት የሚባል ነገር የለም። ህፃኑ ሴት እናቱ የምታደርግለት ነገር ከዛ ነጻ ሲሆን ራሱ ሲኸድም ያኒ ሄልፕ ዩርሰልፍ ሲባል ያኒ ራሱን ሄልፕ ሲያደርግ በዛ ነው የሚጨረሰው። አን ክድመት ኒሳ እናት የማታስፈልግበት ጊዜ አንከባካቢ ሰው የሚያስፈልግበት ጊዜ ሲጨረስ ወበለቀ ስን ተሚዝ ይህን ነገር ጭንቅላጡና እምሮው በስሎ ራሱ ለመርዳት ይችላል። ወልእስትቅላል ወቀድ ነዓም ወቀደር ልዋሕድ ምንሁማ አላ አን የቁም ዋሕደሁ ቢሓጀት ሹፍ ተመልከቱ ቢሓጃት ልአወልያ ፈርስት ኤድ የማድረግ ነገር የሚችል ከሆነ ህፃኑ እንዴት ነው ቢአን ያእኩለ ዋሕደሁ ያኒ እሱ ራሱ በእጁና በንትኑ መብላት ከጀመረ ማለተይ ምግብ ሰርቶ ለመብላት ከጀመረ ወየልበሱ ዋሕደሁ ያኒ ምትኑ ልብሱ ራሱ እናቲቱ አይደለም የምታለብሰው፣ በቃ ራሱ መልበስ ጀመረ። ራሱ በቃ ጫማውን መልበስ ጀመረ፣ ወጥቶ ኳስ መጫወት ጀመረ። ሌላ ወይነظፉ ነፍሰሁ ያኒ ድሮ ሰገራውና ሽንቱ ምናምኑ የምታደርገው እናት ነበር። አሁን ራሱ ዳብሊውሲ ይሄዳል፣ ሰገራ ቤት ሄዶ ራሱ እንትን አድርጎ አጽድቶ ልብሱን ለብሶ ብቻውን ሄልፕ ሲያደርግ ነፍሱ እንትን ሲረዳ እዛ ጊዜ وليس لذلك مدة معينة تنتهي بانتهائها يهدمو سبعة عمت عبالم عمس عمت عبالم يهز أنون سمارتنس نو متايو يهز أنون فتان النت نو متايو عندان دهز أنا اللو بتا فزازا سوش يسمنت عمت هونو بقى الناتي آو شنت بلق اللو الناتي منامن يميل علي عندان رمو عمس عمت هونو كالناتو اردفا ما يسفلقو علي ስለዚህ ሙሐደድ የሆነው የተወሰነ ጊዜ የለውም። طيب بل العبره بالتمييز بالتمييز والاستغناء ወናው ነገሩ ሰውየው አንድ ሴት ያስፈልገውም ራሱ ተቻችሎ ለመኖር ይችላል። ህፃኑ በሚባልበት ጊዜ እዛ ሐዳናው ያልቃል፣ ሌላ መለፍ ይከፈታል። አሁን ልጁ ከማን ነው የሚያድገው ካሁን በኋላ? فاذا ميز الصبي واستغنى عن خدمه النساء وقام بحاجاته الاوليه وحده راس مردات كجمره فان حضانتها تنتهي يناتو ينتنو مسؤوليه لجن ما صدق مبت خلاص ينسال معناتنا. طيب من ندرجو حصانو المفتى به في المذهب الحنفي وغيره ان مده الحضانه تنتهي اذا اتم الغلام ابو حنيفه ان ابو حنيفه مذهب من يلالو جمتنا وندك هنا سبت امت كدرسه راسون براسون مستلادر ايتشلالالو حصان كونهش سيت دومو اسك 9 امت دومو راسوان لمقطاطرنا راسوان لمردات ايتشلال لچالو. طيب لمن لوند سبت امت تسطي لسيت لمن 9 امت تسطي انغري الله بالقران دزي هلالم يعلماچون اجتهاد نو يقول وانما راوا الزياده بالنسبه للبنت للصغيره يعني سيت لجتوا 9 امت يسطات يتبالوا لمندنو لتتمكن من اعتياد عادات النساء من حائضه او شيء يحيد قداي بلجو يلم بلجو بلجتوا غن عليه سلازي يور اباباو يمجمرو فيري ايرلي يمجمرو 9 امت ستغبا سيت نيتش ወይም ደግሞ እስከ 15 አመት በዚህ መሐከል ያለው ሴት ልጅ ከሆነችው የወር አበባ ሊጀምራት ይችላል። በዛ ጊዜ እንግዲህ የወር አበባ ከመጣባት خلاص አለቀ ሴት ሆነች። አሁን እና አዋቂ ሆነችና ራስዋን እንትን ለማዳትና ለምሳሌ በ9 አመት የወር አበባ መጣላትና እናቷ በደንብ አርገት አስተምራ كسيجات خلاص أهون حدنا وألقي. يقول وللصغير وللصغيرة بعد 9 سنين إلى 11 سنة. إن سيد كونج كزتين إسك أسرة أن دعمت يالو يهنقر كناتوانا ومتهونا ومكناتهم يحيدوا قد أباتوانا استمرت عجلن إذا تعين أن مصلحتها تقتضي ذلك. فتقدير المصلحة الصغير والصغيرة هو الموكل عليه كهم بها لا ألو علماء تشو يعني سبات عمت زت عمت من عمن درسوا راس مردات كجمرة هسانو ودليلا ملكيان هلا لنا خل كباتونو كناتونو ميادقو من التالي هيالو يسون تكم يهتسانو تكم اسكاون درس علماء تشو دينو كهتسانو نو يالو اهون من نهالن هتسانو يميت أكمل كبات هو سهونا وكناتو بلن أنت أيك هون أون ليلا ملفنا ويتكفتو ليلا فايل تكفتو. تأخير الصغير والصغيرة بعد انتهاء الحضانة انقلي حضانة وعلكة لجو راسو شالي سقرا بيتي هدال يسعدال راسو مقب يبلال من عليه لبسوني لبسال بك أهون انتن هون أعلم أهون هتسانو من يهون إلال. إذا بلغ الصغير 7 سنين أو سن التمييز ويمدمو ياك ما دام انتن كدرس هسانو وانتهت حضانته فإن اتفق الأب والحضانة على إقامته عند واحد منهما أمضى هذا الاتفاق بعد النامست كتسمامو لهسانو يميت أكمو كان شمهنو ويمكنينو بنو كتسمامو الحمد لله. وإن اختلف لا كنينو لا كنتنو مهنو إني ألفلقهم كنتنو مهنو إني ألفلقهم كنتنو مهنو بلو مساساب كتغنيقن أو تنازع خير للصغير بينهما فمن اختاره منهما فهو أولى به يا لجوي تأيكال كمان قايشا لحال سبحان الله العظيم إني كناتين ومفلقو خلاص كناتهم كمان نو إن شاء الله إني أباتي نو يتشلي جو يسيت كواس شكرا جن بلو إن أبات كالدمو ودى أباتي هدان. وهذا موجود في حديث صحيح يقول أبو هريرة جاءت امرأة إلى رسول الله صلى الله عليه وسلم فقالت يا رسول الله إن زوجي يريد أن يذهب بابني أصدقي أهنا باتوم تولي جبلول وسدو يفلقان وقد نفعني سبحان الله إني على السلم كساك سال شلم لجو وهاي متألنيا يعني تنش سلة قول بيتي سلة ميامن السورة دانيا ببيت بتأم بتأم كأن إجينو ببيت أهون عند لجو سو هنو نقنا باتوم تولي وسد بني يا رسول الله على تشاتشو. فقال رسول الله صلى الله عليه وسلم هذا أبوك وهذه أمك سبحان الله نبي أشن نزيالو أنت اللي جالو يه أباته لو تقول له أو يشن تهنج تقول له أو شوف العدالة منالو تهتسانو فخذ بيدي أيهما شئت هلت مرت أن بجو نيزه وسدوالو أباته مرتال بجو يازونا أباته مسد أنت مرتال أبجو يازنا أنت مسد. فأخذ بيد أمه يناتيتون إج يزو والسلاتنا فانطلقت به نبياتشن بزي فردو مالتنا. إذن لجو يمرت أو نقر لجو يميتك من نقر الزهلاء بفردو يميور كويه نقر. طيب كذلك الطبق يشترطوا في تخير الصغير قنالو هتسانو مرت ستلو شرط قالو أن يكون المتنازل أو المتنازل عونا فيه من أهل الحضانة يعني فاللي قال له من أنا من سيل يعني هزبهم يال عند أباته مجنون يال أباته الشارين يال يال مكناته أباته قاسلة ميامت ألت أباته يعني حلاوة شكولاتة سلة ميامت ألت لهون الشلال لكن الزهلاء دومو تنش يسوفر دالي. ولتنيا ألا يكون الغلام معتوها هتسانو ابد مهن اللبتم هتسانو በሊ ምንድነው በአማርኛ ምንድነው የሚባለው ያኒ ጭንቅላቱ ሙሉ ያልሆነ ዝም ብሎ በቃ እንደ እብድ አይነት አምሮ የጎደለ መሆን የለበትም። ምን በለው በአማርኛ ማዕቱህ ማዕቱህ ማለት ዝም ብሎ የሚጠቅመው የሚጎዳው የማያውቅ ዝም ብሎ በቃ አለ አይደለም ጅል የሆነው ወይም ፉልሽ የሆነው ክሬዚ የሆነው ልጅ መሆን የለበትም። ሙሉ ፍጥረቱ ሙሉ የሆነው መሆን አለበት። ሶስተኛ አላ ኩን አልጉላም ማዕቱሃን ፈኢን ካነ ማዕቱሃን ያኒ ጭንቅላቱ በደንብ የማይሰራ ከሆነ ካነት ልኡም አሐቁ ቢከፋለትህ ወለው ባዕድ አልብሉግ ወላ እንሻአላህ 20 ዓመት ቢያደርግ ልጁ ጭንቅላጡ ያልተስተካከለ ከሆነ እናቱ መብቱን ትወስዳለች። ሌሽ ሊአነሁ ፊ ሀዚህ ልሓላ ከጥፍል አሁን እኮ አእምሮው ከተሰናከለና የአእምሮው ችግር ካለው ወደ ህፃንነት ተመለሰ ነው የምንለው አይደለም። እንደ ወንድሞች ህፃን የ2 ዓመትና የ20 ዓመት እብድ አንድ አይደሉም? እንዲያውም ህፃኑ ይሻላል። ህፃኑ አይማታም፣ ሰው አይጎዳም፣ አይሳደብም፣ ሄዶ ከተራራ ላይ ራሱን አይጥልም። ህፃን ህፃን ነው። ላኪን ያ ያበደ ትልቁ ሰው ግን ብዙ ሰው ሊጎዳ ይችላል። ሐናን ያስፈልገዋል፣ ርህራሄ ያስፈልገዋል፣ እዝነት ያስፈልገዋል፣ እንደ እናት እጅ ያስፈልገዋል። ኢዘን ነቁል ወቁም ቢመሳሊሂ ከማ ፊ ሓለት ጥፉላ ጠይብ። አሁን ሸይ ሙሂም ወአሀም ሚን ኩል ሃዛ የልሐቁ ጥፍል ሐታ ባዕደ ልብሉቅ ኢላ መን የስልሑ ለሁ እንሻ አላህ። ልጁ የ20 ዓመት ቢሆን የ15 ቢሆንም የልጁ መስለሓ የልጁ ጥቅም ነው የምናየዋሉ። ወልሙዕተበሩ ፊ ዛሊከ ልቁድረ ዓላ ልሕፍዝ ወስያና ፈኢን ካነ ልአብ ሙህሚለን ሊዛሊክ አባቱ ችላ ባይ በመጠጥ የሚውለው በሲጃራ የሚውለው ከሴቶች የሚውለው ምንም ግድ የለኝም ከሆነ አባቱ አለ نعم فإن كان الأب مهملا لذلك أو عاجزا عنه نعم أو غير مرض وألم بخلافه فهي أحق بالحضانة الزي لا ينقلي بزو متألا نقر كان لو سكر رامنو زموت يا درقان يدين نقر يلوم بقن زباي تشلم بقى يكفر لهوته الزي لا ينقلي توستوى لك كما افاده ابن القيم الامام ابن القيم يهن نجر كونكلوجن ارجو اسكمته معناته نو. طيب الطفل بين امه وابيه لجون قدي استني كاباتنا كناتو مهكل سيون يعني بهولتهم نجر من لالن وندموش ان نجر الله مقرباويان من دون ميلوت لهصان يهصان مبت يميطبق اند مقرباويان يلم يبارال انغدي انت نو متشلوت اندزي እነሱም ይላሉ። እንዲያውም እኔ ስዊድን ሀገር የሰማሁት ምንድን ነው መጀመሪያ ጥሩ ጥበቃና ጥሩ እንትን ተሰሚነት ያለው መጀመሪያ ሴት ነው አሉ። ለመጀመሪያ ህፃን ነው መሰለኝ፣ ከዛ ሴት ነው፣ ከዛ ውሻ ነው፣ ከዛ የወንድ ልጅ ነው። እውነት ነው ወንድሞች? እኔ እውነቴ ነው። በስዊድን ሀገር እንደዚህ ይሉኝ ነበር፣ መጀመሪያ ለህፃን፣ ሁለተኛ ለሴት፣ ከዛ ለውሻ፣ ከዛ በኋላ እናንተ የአቡ አኒስ የአብራሂም ስራጅ ለአራተኛ ደረጃ ሰ ከውሻ በኋላ። አሁን ነገር እንደ ቀልድ መስሎኝ ከአካባቢ የሳኩና ከዛ ጁምዓ ለመስገድ ብለን አንድ ትልቅ መስጊድ አለ አንደርግራውንድ፣ እዛ ሄደን ኸጢቡ በዚህ ይኸጥባል። እናንተ እኛ ያለንበት አገር እኮ እኛ እኮ ከውሻ የባስን እኮ ነን። ታውቃላችሁ የአገሪቱ ህግ እንትኑ ከመቶ አመት ያጸደቁት በኮንግረስ ነው አለ። ምንድን ነው መጀመሪያ ለህፃን፣ ሁለተኛ ሚስት ሴት፣ ሶስተኛ ውሻ፣ አራተኛ እኛ ወንዶች ነን ብሎ በኹጥባ እኮ ነው የሚናገረው። ከዛ በኋላ ምንድን ነው አልኩትና 50% አመንኩ። ከዛ ከስዊድን ከመምጣቴ በፊት በአንድ ሳምንት ጋዜጣ አንድ ሰው ያነብ ነበር የአገሪቱ ጋዜጣና ሼክ አለ ናም ይኸው ትናንትና ያልነህ እና በኹጥባ ያሰማኸው የውል በጋዜጣው አለኝ። ምንድን ነው የሚለው ጋዜጣው ሲል መጀመሪያ ለህፃን፣ ሁለተኛ ለሴት፣ አራተኛ ለውሻ፣ አራተኛ ለእንትኑ። ቁልቱ ኸላስ ሱብሓነላህ አልዓዚም። እና የህፃን መብት የምንጠብቅ ነው ይላሉ አይደለም እንዴ? ጠይብ አወል ደረጃ ፊ ከፋለት ጥፍል ወህቲማምሂ እንደዚህ ይላሉ እነሱ ወናህኑ الجሁላ እስላሞች ጁሁላ ደሞ እንላለን ነቁሉ نعم እናንጨበጭባለን ምዕራባውያን እኮ የህፃን መብት 100% እኮ ነው የሚጠብቁ አንድ 911 አለችው ቁጥሯ ደውሎ አባቴ ዛሬ ሰደበኝ ካለ መሬት ተገልብጣለች خلاص ወታደር መጥቶ ልጁን ወስዶ አባቱና እናቱን ሰድቦ ምናምን እንደዚህ ለምን ህፃኑን ትመታለህ ለምን ህፃኑን ትንትላለህ የሚሉበት አገር ነው ብሎ ደግሞ ከዛ የመጡ ከአውሮፓ የመጡ እዚህ ሲነፉ ይውላሉ እዛ እኮ ህፃን እኮ 100% መብት ያለው ሰው እኮ ነው ይላሉ طيب انت ስለስልምና ታቃለህ ለህፃኑ የሰጠው እንትንስ ይችላል ትታቃለህ ወይ ብለን ብንጠይቀው መልስ የለው እንግዲህ ተመርከቱ ወንድሞች قال الشافعي الامام الشافعي منالو بدهم تمركزوا كنيغا يقول فان كان ابنا فاختار الام فاختار الام كان عندها بالليل ياخذه الاب بالنهار من اين نغرن نغر سويو اكما ادم درسوا لجو كناتي غانو بلو بتبك بلو اناتي نو مفلق بلو ከመረጠ አሉ አልኢማም الشافعي ሌሊቱ በሙሉ ከናቱ ጋር ያድራል ቀኑስ ቀኑ አባቱ መውሰድ አለበት طيب ለምን ያኢማም الشافعي قال ከናቱ ብቻ ይሆን ካልን ይጎዳል ምንድነው የሚጎዳው ስራ አይሰራም ስራ ይለማመድም አይማርም ቴክኒሽያን ሊሆን አይችልም ፓይሎት ሊሆን አይችልም ወታደር ሊሆን አይችልም የወንዶች ስራ ሊሰራ አይችልም ምክንያቱም ከናቱ ስለሚያድጋሉ እና አባቱ ቀን ይወስደውና ስኪልፉል እንትን ያስተምረዋል ሜካኒክ ምናምን ምናምን ያስተምሮ ለሪት ወደ እናቱ ይመልሰዋል አሉ ياخذه الاب بالنهار في مكتب او صنعة يعني ويم اندستري ويم عند انتن يمماربت لان القصد حظ الولد የህፃኑን የልጁን እድል እንዳይበላሽ ነው ዋና ቁም ነገሩ አሉ وحظ الولد فيما ذكرناه وان اختار الاب اباتون كمرطس لجو اباتو كمرطه من يدرغاهون قال كان عنده بالليل والنهار لتناقن كاباتو يهونال ولا يمنعه من زياره امه لكن በየቀኑ ነው በየሳምንቱ ነው በየሶስት ቀን ነው ግን ይዞ ወደ እናቱ ይመጣና እንኪ ካንቺ ጋር ይዋል ያኒ ሁለት ሰዓት ካንቺ ጋር ብሎ እሷን ያኒ እንትን መራቅ የለበትም ከሷ ጋር ይላል لان المنع من ذلك اغراء بالعقوق انت اباتو የኔ መብት እኮ ነው ብሎ ለትና ቀን ወስዶ 3 4 ወር ከናቱ ጋር እንዳይገናኝ ካደረገው ይህ ለዕቁቅ አልዋሊደይን እየረዳው ነው አሉ ከናቱ ጋር አትሄድም ከኔ ጋር ነው ብለው ዝም ካለ እናቱን እንደሚጠላ እናቱን እንደሚረሳ እያደረገው ነው ስለዚህ አባቱ ለትና ቀን ከነሱ ቢያደርገውም ቢያንስ በሶስት ቀን በአራት ቀን ወደ እናቱ ወስዶ ከናቱ ጋር ይውላል የናትን ፍቅር እንዲያድሩ ያደርጋል فإن مرض كانت الأم أحق አባቱ ከልጁ ከታመመ ልጁ ከአባቱ ነው ያለው አይደለም ታመዋል ልጁ አሁን አባቱ እንደ እናት ሊሆነው ይችላል አይችልም كانت الأم أحق بتمريضه ነርስ ሆና እንትን የምታስመርደው በሽታው እስከሚጨረስ ድረስ ከጎኑ የምትሆነው እናት ነች لانه بالمرض صار كالصغير يا اخي تملكته ابد كهونه عند حصار هنا بلوال اهون دومو كتاممم عند حصار هنوال ارداتا يسفنغوال وفي الحاجه الى من يقوم بامره فكانت الام حق به الزي لاي ينات منور بتام اسفلاغي نو اناتو طغا بلا كله نغير يمتخدمو اناتنو انجي يا اباتو مست ادلتش ينجرا انات يمتلو ወይ ማባቱ ደሞ ኢስ ኖት ፍሪ ለዚ የንስራ ለመስራት ግዜ የለው ወኢን ካነት ጃሪያ ልጅት ወህፃን ሴት ከሆነችስ فاختارت احدهما كولتهم عنده ትመርጣለች አለ كانت عنده بالليل والنهار خلاص ليتنا كان كذا كمرጠቹ ይሆነ ለምን ለምን እንደ ወንዱ ቀን አይወስዳትም ሌሊት አይመልሳትም ላ ህፃኗ ሴት ከሆነች اغلب الاحيان يعني ابزن يو جزيه تدار اند تارق يمطبقلات نو انجي مهندس هنا بايلوت هنا طبقا هنا لتسرا منامن يمفلق اباتنا نت بزي يلوم جن مندنو تدار متو اند سترات بقى بال تدار هنا لكرو سرا ما يسفلقاتان لكن انقدي اند وند ادلچم سيت سرا ما يسفلقات اند وند ادلچم مكنياتوم ወንዱ አግብቶ ቤት ክራይ ሚከፍለው የህፃኖችን ተናላፊነት የሚሸከመው የሚስቱ ነገር ኃላፊነት የሚሸከመው ወንድ ነው። ሴት ግን ከገባች አለቀላት خلاص everything ባሉ አምጣ ያለች ነች እና የሥራ importance يعني እንትን አይደለም እንደ ወንድ አይደለችም ሴት ولا يمنع الاخر من زيارتها እሺ ህፃኗ እናትዋን ከመረጠች ከእናትዋ ጋር ትኖራለች ግን በየቀኑ ይሁን በየሶስት ቀን በየሳምንቱ ወደ አባቷ የወሰደች ልክ በፊት እንዳልነው ይሄ ደግሞ አባትሽ ነው ወደጁ ይሄም አባትሽ ነው ብላ ያኔ እንደማትጠላው ታረጋለች لان الفرق بين الزوجين نعم الفرق بين الزوجين يبالنا مست مفاتاتكو تمنع من تبسط احدهما احدهما في دار الاخر وان مرضت كانت الام احق بتمريضها الصانوا دمو سيت هنا كتاممتش وانو مفتونا حق يال لو اناتنج وان مرض كتاممتش بلنال طيب اهون اباتن انات يتلايو اباتن انات بالنا ميست يتلايو انداتشو كتاممي وان مرض احد الابوين والولد عند الاخر اهون كاباتو نو يالو ادلم انا اناتو تاممچ ويم كناتو نو يالو اباتو تاممي ويم دمو كناتو نو يالو غن اناتيتو تاممچ ويم حصانو كاباتو نو يالو اباتو تاممي من يدرج يقول وان مرض احد الابوين والولد عند الاخر لم يمنع من عيادته نعم لم يمنع من عيادته لمثال خديجة محمد بلو لجالات لجو تاممي اهون اباتو مطو زيارة لياداره قلت ما نمسو لكنو كنو عايشنو وان مرض احد الابوين والولد عند الاخر يعني اهون لمثال خديجة يا محمد الناتنج محمد جن كاباتو نو يالو جلسن وندموچ اون اناتي تو تاممچ يلجو انات تاممچ لجو دمو كاباتو نو يالو لاباتو گديتا يوهنبتال حصانون يزو متتو كناته هون اسكمتشالات مكناتوم اناتو نچنا تاما بمادو هونو انديت نچنا تي تشلواتال منامن مالت يلبتم اناتي تو نچنا يا اباتو قديتا يهون بتال يزو متو انها تسله تاممچ استي بغنوا هون تنش بلو يهن كونكشن يهن تن مطفات يلبتم عند موت نعم يقول والولد عند الاخر لم يمنع من عيادته وحضوره عند موته ويم اناتو كموتچ اندي قبرات ممطات يلبت كتاممچ اندي زيرات ممطات يلبت وان اختار احدهما فسلم اليه فسلم اليه ثم اختار الاخر ياهون لجو كناتين ومشالين بلو قاديو لناتيتو سطات لجو اهون الناتيتو سياي لكا بوي فريند علات متت سطالچ من ترغالچ ليلا انتن اغبتا منامن دزي ويم ليلا بوي فريند يزا لجون بقى انتن تلالچ سوتش يلال لجو እኔ ከናቴ አልፈልግም ካለ ቀጣ ወደ አባቱ ይላካል ባንጻሩ ደግሞ ከአባቱ ጋር ይኖር ነበር ህፃኑ እናቲቱ ወደ ሌላ ቦታ ያለችው የአባቱ ሚስት አለች እንጀራ እናት በጣም ታሰቃየዋለች ትሰድበዋለች ታስረቡዋለች ምናምን ምናምን እናቴ በጣም የሰቃየችን ነው አልፈልግም ካለ ቀጣ ከአባቱ ወደ እናቱ ይሄዳል ማለት ነው سبحان الله. فإن عاد فاختار الأول أعيد إليه، لأن اختيار الطفل لشهوته مقبول. لسميتو هتصانو سميتو سنتقودع سميتو لماركات. سميتو من ماتنو يا أخي هتصان مياغنيو نقر على غنيم إنجاران ناتنة الزا مساة تسطعو أرفدانو متسطعو وها كالدومو مكوهانو متسطعو يا أخي لتنيا سل لا أرتتنيا نا إردان بسرا لبو لبو ستلو الزهلاين قدي لجو تقودع وده أباتو ويمودناتي هدال. وقد يشتهي المقام عند أحدهما في وقت وهم أنان دقزي لمسالي لهنا التأمت كان كاباتو منورو دسالو كهنا التأمت بهالاقن الفلق ماري وعند الآخر في وقت للاك أنه مكفر إلى فلقه. فاتبع ما يشتهيه كما يتبع ما يشتهيه من مأكولات ومشروبات. لك من تفلق الله لجي شاكولاتا أو إنكا، من تفلق الله لجي شاهي أو إنكا عندما يبالو يمنورو قداي دمو لك لهتسألو نمي فلقو نقرنو من نادر قلة إلان. سبحان الله العظيم. من مأكولات ومشروبات الانتقال بالطفل. قال ابن القيم فإن كان سفر أحدهما لحاجة ثم يعود والآخر مقيم. عند سو كتسافر لجنتو كتسافر قديتا تملكت والنوج أهن لمسالي أبات عني لجو كأباتون يعنو أهن أباتو لسدست ور لمسافر كفلقه ببيتو هتسألو ببيتو تتوكي هيدي ينا تنجرا بتعمل تاسك أيونو الزيلاي أبات سنة ليلة لجو ودناتو وسدوال كسفر سمالس اندقنا ودسي برسوال سيت من دزي كناتو قان ببر أهن الناتو تسافرج إنا كزمدوانو كناتو أمتو يلبتم يمايت أمو كهوني وداباتو هيدان الناتو كسفر ستمت أدمو يمالسان وانو نقر أهن يعني ببنو من دنو وندموش أهن سكون درسي من ناقر يالله إن الزام راباويان يهدس عن مفت يلجوش مفت يميلو نبينا محمد صلى الله عليه وسلم يامتوت دين ألفكو ينسون دنبر ألفو هيدو هتسانو بتتمززة بتشرعي تمززة هتسانو يميفلقو نقر كسوغا هيدال جن ازي لاي تشطالج اناتيتو بيت كفتا اوركسترا موسيقى تارغالج اناتيتو بيت كفتا فاسيقوت فاجورو تسبسبالج ازي لاي جن مفتالش بلن انسطاتم يليجو نغر سلامي غودا مكنياتو فاسق فاجر زاني خمار هونو سلامي يادغ ازي لاي منطقن وداباتو نمنسوالن بس ينين نغراچ وندوج يهن اهون يانببكو تشرع بمولو بس لمنا يتطبق انا بتكبار يا والنو نو لا قاديو بتام تماما كهونه لجو بتمامنت نو مينورو مسكين يهن اينت تنتنا بتكبار ايولم الناس يسازنان والله. سلازي يهصانو غداي وند هونو اغبطو يعني اواقي هونو بقى وند هونو اسكمي بال درس بزي آيات انكبك كابي ما دق اللبت مكنياتهم السوية ما يفلقوا النات كهونج كسوة ما دق اللبت السوية ما يفلقوا عبات كهوني السوية ما كابات قا ينوران يهنا قر سنلقن السوية ما يوقعوا قودات اندي نورا يسفلقن اهون يقلس قوت لجو كالناتو قا يفلقان الناتو قن واحدة فاسقانج لجو يفسقنا قرا يكم እንደም ይጓዳቀም በቃ ምንድነው የሚያቆው ሷ ቾኮላታ ትገዛለች ጥሩ አልጋን ጥፋ ታስተኛዋለች እንደገና ወተት ሰጠዋለች ይነው ምት የሚያየው ላኪን አስተዳደጉ ግን እንደሚበረሻቀም ህፃን ነው እዚህ ላይ እንግዲህ ሽማግሌዎች ተሰብስቦ የኔ እህት ልጁ አንቺ እንደፈለግሽ አርጊ አላህን ፍሪ እንቢ ካለች እንግዲህ ህፃኑ ካንቺ ጋር መበከል የለበትም ብለው سبو وده أباتو موسى دالبال أباتو دومو مدفقواني كا ከአባቱ መንጥቆ ደግሞ ወደ እናቱ። ይህን የሚሰራ ማን ነው? እኛ አስለን የእስልምና ኦርጋናይዜሽን አለን ወይ? ይህን ለዚህ በተግባር የሚያውል ነገር አለን? የለንም። እኛ የምናየው ናህኑ ሁና ነው። ይቺ የልጁ እናት የአክስቴ ልጅ ነች፣ ከላስ ብትሳሳትም ወላ የፈለገውን ነገር ቢሆን የአክስቴ ልጅ ብለህ በቃ ሆ ትላለህ። ህፃኑ ግን እየተጎዳ ነው። ወይም ደግሞ አባቱ ወንድሜ ነው አይደለም፣ እዛ በቤት ሲጃራ እያጠ መውሊድ ምናምን እያደረገ ዝሙት እያደረገ ያኔ ምንም እያደረገ ህፃኑ በዚህ አይነት ካደገ ይጎዳል የሚል ነገር የለም። ህዝባችን ዝም ነው የሚለው። ህፃኑ ከዛ በኋላ ሸቂ ከወጣ በኋላ ኧረ አስተዳደግ እኮ ነው አላህ አጥፋት፣ እናቲቱ ኮረች አስተዳደግ እኮ ነው ያበላሸችው፣ አባቱ አስተን አስተዳደጉ ጥሩ አይደለም፣ ይህ እኮ ፋስቅ ነው ይባላል። ካደገ በኋላ ህፃኑ በመጥፎ ካደገ በኋላ መናገር ምንም አይበጅም እንላለን። እሺ ከዚህ እንቀጥልና አሁን ሼኹ በምን ያስገባናል? አሁን አንድ ትልቅ ነገር በትልቅ ነገር ያስገባናል። የቁል አልሑዱድ ድንበሮች፣ አልሑዱድ ድንበሮች ወይም ቅጣቶች። በእስልምና ቅጣት እንዳለ ታውቃላችሁ ወንድሞች? ናም አላህ ስብሓነ ወተዓላ በአዱኒያ የሚሰጠው ቅጣት በሚሊዮን ጊዜ ይሻላል። የሰረቀ እጁ ይቆረጥ? ናም ይቆረጥ። ምክንያቱም ነገ እዛ ከሄደ በእሳት ነው የሚቆረጠው። ስለዚህ እዚህ እጁ ተቆርጦ አልሐምዱሊላህ ብሎ አስተግፊሩላህ ብሎ ከአላህ ታርቆ መሄድ ይሻለዋል። ላኪን እጅ መቆረጥ የለም፣ ይህ መጥፎ ነው ብሎ እጅ ካልተቆረጠ ግን ነገሩ ተመዝግቦ ይቆይና የውም አልቅያማ አላህ እንዴት አድርጎ እንደሚቆርጠው ያውቃል። ኢዘን ነቁል አልሐድ፣ በእስልምና ሐድ የሚባል አለ። ሁወ አልፋስል በይነ ልትኒን፣ በቋንቋ ከወሰድነው ሐድ ማለት ሁወ አልፋስል በይነ ሸይአይን፣ የሁለት ልዩነት ነው ሐድ የሚባለው። ለምሳሌ አንድ ነገር ሲጨረስ ሲደመደም ሌላ ነገር ሲጀመር በመካከሉ ያለው ሐድ ይባላል። ሰኞ ተጨረሰ ማክሰኞ ሲመጣ በመካከላቸው ያለ ጊዜ ካለ ማለት ነው። ወይም ደግሞ እኔ እንትን ያደረኩት ሙሐደራ ሰጥቼ በቃ እኔ አብቅቻለሁ እና የሚቀጥለው ኡስታዝ ይቀበለኝ ስል የእኔ ድንበር ተጨርሶ የሌላ ኡስታዝ ድንበር ተጀመረ። ሀዳ በይነሁም ሐድ ይባላል። በቋንቋ እንደዚህ ነው። ወላኪን በሸርዕ ከመጣን ግን ሱሚየት ዕቁባት፣ ሐድ ማለት ቅጣት ማለት ነው። በሸርዓችን ሐድ ማለት ቅጣት። የምን ቅጣት? የማዕስያ ቅጣት፣ የወንጀል ቅጣት። ያደረከው ወንጀል በአኼራ ከምትጨፈጨፍና በአኼራ በእሳት ከምትጸዳ እዚህ አላህ የደነገገው እንትኑ ቅጣት እሱ ይሻላል። لأنها في الغالب تمنع العاصي من العود إلى تلك المعصية التي حددت لأجلها. الله سبحانه وتعالى إذا نققوا حق السوء ككبر سوء ترو سلام هنا هدان قن قطعات كوسدة يعني بقطعاته يترمال نا بس لمنا يتدرقوا قطعاته ونموش أنت لاتشو ለሚቀጥለው ያለው መጥፎ ህይወት የሚያስተካክሉ ናቸው። طيب ويطلق الحد على نفس المعصيه ራሱ ማዕሲያው ሐድ ሊባል ይችላል። የማዕሲያው ቅጣት ሐድ ሊባል ይችላል። الله سبحانه وتعالى من يلال تلك حدود الله فلا تقربوها الى القران يا الله ድንበር ነው አትጣሱት ይላል። والحد في الشرع بشرعاتشن حد مالت من مالت نوالو عقوبة مقررة يتوسنة كتقات مالت نو حد بات شعور لا ساتر الله شو حد مالت نقبت ايقاشو بس لمنا حد من مالت نو سلاشو بات شعورو عقوبة مقررة يتوسنو انتنو الله يوسنو من كتقات يالتوسنة كتقات كوالي قن يتوسنة كتقات نو حد يميبالو. طيب فيخرجو ለምሳሌ የተወሰነ ቅጣት ካልን فيخرج التعذير لعدم تقديره تعذير የሚባለው አሁን ሐድ አይደለም። ምንድነው تعذير? አንድ ሰው አንድ መጥፎ ስራ ይሰራል። በቁርአን የተወሰነ ቅጣት የለውም። ቃዲው ምን ያደርጋል? ያኔ የሚመስለው እንትን ይሰጣዋል፣ የሚመስለው ቅጣት ይሰጣዋል። ይህ ሐድ አይባልም። ይህን የተረዳ እውነት ነው፣ ፈቂህ ነው። ፈቂህ ይህን አሁን የምለው ነገር ከተረዳ አንድ ወንጀል ያደርጋል አንዱ። አሁን በኪታብ በሱና ፈልገን ሐድ የለውም፣ ቅጣት የተወሰነ ቅጣት አልተሰጠውም። እና ቃዲው ወይም ወታደሩ ወይም ደግሞ ፈራጁ ምን ያደርጋል? በቁርአንና በሱና የተወሰነ ቅጣት ስለሌለው እኔ ቀጠዋለሁ ይላል። ምንድን ነው? ለምሳሌ 3 ዓመት እስር ቤት ይላል፣ ወይም ደግሞ ከአገር አባርሩት ይላል፣ ወይም ደግሞ መቀጮ 150,000 ብር ይክፈል ይላል። ይህ ሁሉ እነዛ ዳኞች እና ፈራጆች የሚያደርጉት ነው። ሐድ አይባልም። ይህ ተዕዚር ቅጣት ነው የሚባለው። طيب يقول فيخرج التعذير لعدم تقديره اذ ان التقدير تقديره مفوض لراي الحاكم مكنياتهم قطاتو اميرو ويم دمو فراجو يميوسنو سلهونه يتوسنه قطات هايبالم ويخرج القصاص قصاص دمو عند سو اتنتين كسبره تمرنوا الكوي بسوره المائده تمرنوا البلفو سامن اتنت لمثالي عين يطفى عين يطفى الاذن بالاذن والعين بالعين والسن بالسن ادلم والجروح قصاص علالم اندي اغري كسبره اغرو سبرو ايبالو مكنياتهم اغرو كسبرو يبلطه لي سبرو يشلال ويم دمو لمثالي راسون متو دم دم بدم كادرغو راسو متاو دم بدم اسكم يكون ايبالو مكنياتهم يا باجنو دم ياوطاو بمدش ارغو يفركتوال ይህ ቀሳስ ይባላል። ምንድን ነው? ኢማሙ ወይም ቃዲው የሚፈርደው ፍርድ ይሄዳል። የተወሰነ የአላህ ሐድ የለውም። وقد قرر الكتاب والسنة عقوبات አሁን ሐድ የሚያስፈልጋቸው ልንገራችሁ። በእስልምና የተወሰነ ምንም አይነት ለመጨመር ለመቀነስ የማንችለው ቅጣት እሱን ጠቅሰን ኢንሻአላህ ደርሱ በዚህ እንደመደመዋለን። يقول تسمى جرائم الحدود، وهذه الجرائم هي بمجمرة زينة. زينة يدرق قاديو اندفلق لفردو ايتشلم امامو ويمدمو اميرو يفلقو النقر بممكورنا بطرت لكتو ايتشلم يزينة يتوسننو حدنو خلاص. الزينة عند والقذف يعني اغريش المتانو ويم دمو زينا سيادر غايتشوالو منامن يميلو قذف يبالال هلت والسرقه سوست والسكر ارات والمحاربه يعني الدنيا تنو بس منا وسط جبته ببطبطنا فساد مارق امست والردة هيمانتون يقيري سنتونو 6 والبغي 7 انزي 7 الله سبحانه وتعالى يتوسن قطات ادرغلناچو قطاتاچو نسمعنا كذا بحالا ازي اسكمو الله طيب مندنو قطاتاچو ازي بقطات لاي يعلمو يقاديو اج مغبات يلبتم فعلى من ارتكب جريمه من هذه الجرائم السبعه عقوبه محدده قررها الشرع يتوسن قطات الله يا دمو ان شاء الله يفلقوا سمته لقيروا يتشلم لمثالي عقوبة جريمة الزينة يزينة قطات يتاوكلو يا قباي هنا ويم يا قباتش هنا تشو بدنقاي اسكم التموت يا لا قبا ويم يا لا قباتش كورا الدمو متو جلدا متو كرماج كورا مجال خلاص ينون قدي الزانية والزاني فجلدوا كل واحد منهما 100 جلدة يقول سبحانه وتعالى سلا ينتنو سلا رجمنا سلا كرماجو ويمسلا قطعتو الله بقرآن من الان واللاتي يأتين الفاحشة من نسائكم فاستشهدوا عليهن 4 منكم فإن شهدوا فأمسكوهن في البيوت حتى يتوفاهن الموت أو يجعل الله لهن سبيلا أهون مرتي هون سوش فلقان له بدنب يندرس بقى يعني سنت باي سنت مكتاتلوت استي من نمان هنا تشون نوقنا يهون اهون يا متاهوت مسرجاي هنا زينا يا درغي ያገባች ወይም ያገባ ዚና ያደረጉ ይህን አያ በዚህ አያ መሰረት ቅጣት እንሰጣቸዋለን። አያው ምንድን ነው? ወላቲ ያእቲና አልፋሒሻ ምን ንሳኢኩም ፈስተሽሂዱ ዐለይሂነ ቢአርባዕ ሚንኩም። እነ ዚና ሲያደርጉ የተገኙ አራት ምስክር ከመሰከሩ ፈኢን ሸሂዱ ፈአምሲኩሁነ ፊል ብዩቲ፣ አንድ አመት በእስር ቤት በቤታችሁ በቤት አስራችሁ አታውጡት። ሀታ የተወፋሁና እስከምትሞት ድረስ ሴትዋ በቤት አስረህ አታወጣትም። አው የጅዐሉ ላሁ ለሁነ ሰቢላ፣ ወይም ደግሞ አላህ ስብሓነሁ ወተዓላ ሌላ ህግ እስከሚያመጣ ድረስ። አሁን ይህ ማስረጃው ከሆነ አሁን ዚና ያደረገው በዚህ ነው የምንቀጣው ወንድሞች? እስኪ ማን ነው በጣም ጥሩ የሆነው ዚና ያደረገችው ሴት አለ አላህ ስብሓነሁ ወተዓላ በዚህ አራት ምስክር ከተገኙ ዚና እንዳደረገች ሴትዋ እቤት ውስጥ አስገብታችሁ እስከምትሞት ድረስ እስር ቤት ውስጥ አስገብታችሁ በቃ እንዳትሞት ነው ምግብ የምትሰጧት እንጂ መውጣት የለበትም። በአንድ ክፍል ተዘግታ እስከምትሞት እዛ ትጣላለች። ወይም ደግሞ አላህ ስብሐ ወተዓላ ሌላ ፍርድ ካላመጣ በስተቀር ይላል። አሁን በዚህ ነው የምንቀጣው ወይ? ጥያቄ ሆነው አልገባችሁም? አሁንም በዚህ ነው የሚቀጣው ዚና ያደረገችው ሴት ኖ? ጥብ ምን እንበል እንግዲህ? ይህ ነው የሚለው አላህ ስብሐ ወተዓላ። የሰማችሁ አይደለችሁም እንዴ? ቁርአን እኮ ነው የምቀራው። እሺ ረባ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እኔ ከተሳሳት ኡስታዝ አባነት ያግዙኛል በቁርአኑ። በዚህ አንቀጣትም፣ ምክንያቱም ይሄኛው የቁርአን አያ እንቀራዋለን እንጂ አንሰራበትም። ምክንያቱም አላህ በሌላ አንቀጽ ላይ ሽሮታል፣ አራት ምስክር ከተገኘ ማለት ነው ተቀጥቅጣ ትገደል በሚለው ስለተሻረ አላሁ አለም ማይክፍሬ። ማሻአላ ረባዓት አልአድውያ አላህ ይጨምርልሽ፣ በየደ አላህ ወጂክ። እኔ ድንግርግርግር ብላቸው የሚመልሰው የለም እያልኩ ነው የጠየቁት፣ ግን ይህ ነው መልሱ። ሀዲህ አያ መንሱኸ ተምርና አይደለም እንዴ? ይህ አያ መንሱኽ ነው፣ ተሰርዘዋል፣ ሑክሙ ተሰርዘዋል። አያው እንቀረዋለን፣ ከላሙላህ ነው፣ በሰላትም እንቀረዋለን። ወነተዓበዱ ቢኩል ሐርፍ ወላቲ ወአሊፍ ላም ላም አሊፍ ታ ያ ስድስት ሰባት ፊደሎች አሉ። እያንዳንዱ ፊደል አስር አጅር ይጻፍልናል። ላኪን በፍርድ ቤት እንትኑ ግን በተግባር ግን አናውለውም፣ ምክንያቱ መንሱኽ ነው አይደለም። ጠይብ ምን ይደረግ? ይህን ነገር አላህ ካወረደ በኋላ ምን አለ? አው የጅዐሉ ላሁ ለሁነ ሰቢላ፣ ይህችን መጨረሻው አያው ወይም በቤት አስራችሁ እስከሚሞቱ ድረስ እዛ አስቀምጧቸው፣ ወይም ደግሞ አላህ እስቲ መንገድ ካደረገ ሌላ ደግሞ ጠብቁ አለ። ፈነቢዩ ሰለላሁ ዐለይሂ ወሰለም የቁል፣ አንድ ቀን መጡና ሰዎቹ ሰብስቦ ምን አሉ? በድንጋጤ ተናገሩ። ሁዙ አኒ ቀድ ጀዐለ ላሁ ለሁነ ሰቢላ አሉ። እና እባካችሁ ሴቶቹ አንድ እስከሚሞቱ ድረስ እስረዋቸው ይሉ ነበር። አላህ እንደዚህ ብሎ ነበር? አው ግን ምን ብሎ ነበር? ወየጅዐሉ ላሁ ለሁነ ሰቢላ፣ ወይም ሌላ መንገድ እስከሚያደርግላቸው ጠብቁ ይል ነበር። ነቢያችን መጡና ምን አሉ? ሁዙ አኒ ቀድ ጀዐለ ላሁ ለሁነ ሰቢላ፣ አላህ እኮ መንገድ አደረገላቸውና ውሰዱ አሉና ምን አነበቡ? አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሒድ ምንሁማ ሚአተ ጀልዳ የሚል እንትን አነበቡላቸው ማለት ነው። ሁለተኛ ደግሞ ዕቁብ ነዓም፣ ይህን ነገር ሲሉ አሁን ያ ተሰረዘ ማለት ነው። አንድ አመት እሰረቸው ወላ እስከሚሞቱ ድረስ እሰሯቸው የሚለው ነገር በዚህ ተሰረዘ፣ በአያውና በሐዲቱ። ሐዲቱ ምንድን ነው? ሁዙ አኒ ቀድ ጀዐለ ላሁ ለሁነ ሰቢላ፣ ተዉት አሁን እሰሯቸው ወይም በቤት ውስጥ ሰሯቸው የሚባለው ተዉት፣ እርሱት፣ አሁን ሌላ አላህ ስብሐ ወተዓላ ሌላ መንገድ አደረገላቸውና ብለው አያውቀሩ ማለት ነው። ይህ የዚና ቅጣት ነው። አንድ ሰው ሊሽረው አይችልም። እሺ ዕቁበት ጀሪመት ልቀዝፍ፣ ቀዝፍ እገሌ ኸዲጃ የምትባለው ወይም ሰፊያ የምትባለው እኮ ዝም ብላ እኮ ዝምት የምታደርግ ሰው እኮ ነች ይላልሁ። ቤተሰቦቹ አንዱ ከሰማኝ በጆሮ አንጠልጥሎ ፖሊስ ቤት ከወሰደኝ ፍርድ ቤት ከደረሰ ምንድነው 80 ጀልዳ እጀነዳለሁ። ሱብሃንአላህ። ጀልዳው ታቃላችሁ? ጀልዳው በእስልምና ኩርማጅ ይመጣል። በቆዳ የተሰራ ወይም በትኑ በፈረስ ጭራ የተሰራው በአንድ ነገር ነው የተሰራው። ኩርማጅ አላንጋን እንለዋለን፣ ሐላንግን እንለዋለን በትግርኛ። በዛ አርጎ 80 ጀልዳ ቆዳውን እስከሚቆስል ድረስ ይደበደባል። በዛ ይህ ከ80 ጀልዳ አንዲት እንኳን አንዲት ለማግደል ወይም አንዲት ለመጨመር አይቻለም። ከኔ ጋር ያላችሁ ወንድሞች እሺ ተስተውሳላችሁ። አንድ ቀን ያልኳችሁ በጣም ቆንጆ የሆነው ታሪክ፣ በጣም በጣም ደስ የሚል ታሪክ የነገርኳችሁ አንድ ቀን ምን ተገኛሉ? እናንተ ከራማ ታቃላችሁ አይደለም? የዑለማዎቹና የሳሊሆቹ ከራማ። እሺ ምን አሉ? سيدنا مالك ابن انس ከነዚህ አራት መዝሃቦች አንዱ ነው። አሁን በመዲና ነበሩ مالك ابن انس። እሳቸው ባሉበት አንድ ሰው ፈትዋን ይሰጥ አይችልም ነበር። لا يفتي احد والامام مالك في المدينه يمبال ሁሉ ሰው የሚያቆም ንግግር ነበር። ከኔ ጋር አላችሁ? አንድ ሰው ፈትዋ ለመስጠት መብት የለውም سيدنا مالك ابن انس በመዲና ውስጥ ካሉ ይባላል። መቼ ነው የተባለ ይህ ነገር መሰላችሁ? ተከታተሉኝ والله ደስ ይጣፍጣል ታሪኩ። አንዲት ሴት የምታስተውሱ ተሰውሳላችሁ ኢንሻአላህ። አንዲት ሴት ሞተች በመዲና። ስትሞት ሴቶቹ ተሰብስበው ማን ያጥባታል ተባለና እገሌ ታጥባለች ብለው ሬሳው ለእገሌ ሰጥቷት ማለት ነው። ይቺ እገሌ ውሃ አድርጋ በባልዲ ምናምን አንድ ክፍል ገብታ ታጥባት ነበር። ያጠበቻት ሱብሃንአላህ። እጅዋ የምታጥበው ሴት እጅዋ የመዋቹን ብልት ደረሰና የመቶቹ ልጅ የመቶቹ ሴት ያቺ የምታጥበው እጅዋ ብልቷን ለማጠብ ብላ እዛ ስታስቀምጥ ምን አለች ልጅቷ ያቺ የምታጥበው ሴት? ይህ አለች ከም ዘና ሀደል ፈርጅ አለ። ይውላችሁ እንግዲህ ይህ ብልት እኮ ስንት ዚና አድርገዋል ብላ ተናገረች። አሁን ይቺ ሴት የሞተችው ተዋረደች? ናም ቀዝፍ የሚባል ነገር ደረሰባት? አው ቀዝፍ ማለት ይህ ነው ያኔ እገሌ ሸርሙጣለች እገሌ ዚና አድርጋለች ነው። እና እንደዚህ ስትላት ማን ነው የሚረዳት? አሁን እስቲ ተመልከቱ፣ ሬሳ ነች የሆነችው። እንደተሰደበችው እንደተዋረደችው ትሂድ? ላ ሰው የሌለው ሰው አላህ አለለት። አላህ ምን አደረገ? የዛ የምታጥብ ያለችው እጅ በዛ በመዋችዋ እጅ አጠበቀውና ልታረሳው ስትል እምቢ አላት። ሁለቱም እንደ አንድ ቆዳ ተጣበቀ። የማ እንትኑ የልጅ ሴትዋና የመዋቹ። አሁን ረጨረስሽ ወይ ሲልዋት በውጭ ሆኖ ትንሽ ትንሽ ቀረኝ ትላለች። ረዘመ። ከዛ በኋላ ደነገጡና ቤቱን ከፍተው ሲገቡ ሴትዋ ታለቅሳለች። ምን ነው ሲልዋት ታለቅሳለች። ምን ነው ሲልዋት ታለቅሳ አሳፈራት ነበሩ። ከዛ መጥተው ሲያዩት ለካ እጅዋ በዛ በመዋቹዋ እጅ በብልቷ ላይ ጠብቀዋል። አሁን ዑለማዎቹ ተሰበሰቡ። ኢማም ማሊክ ከመዲና ውጭ ነበሩ በዛ ቀን። ዑለማዎቹ ተሰበሰቡና ለስንት ሰዓት ሲከራከሩ በሁለት ተከፈሉ ዑለማዎቹ። አንዳንዶቹ ምን አሉ? የዚህች የእንትኑ አልሐይ አውላ ሚን አልመይት እና ጤናው በህይወቱ ያለው ጤናው እንስጠው እንጂ እጅዋ አንቆርጥም አሉ። እጅዋ አንቆርጥም። ምን ታደርጋላችሁ? ከዛ ከመዋችዋ ብልት ከዛ ቆርጠን እናንሳው አሉ። ተግባባን ወንድሞች? እጇ ከብልቷ ከዛ ከመዋችዋ ብልት ቆርጠን ከነ እጇ ጋር እናንሳውና ከዛ በኋላ የተቆረጠው ስጋ እናለቀዋለን አሉ። ሌሎቹ ምን አሉ? ላ የመዋችዋ ሁለት ጊዜ ልትበደል አይደለም፣ ተሰድባለች፣ ተቀዝፋለች፣ እንደገና ደግሞ ከስጋዋ ቆርጣችሁ የምትወስድበት ነገር የለም። ሊአን አልመይት አክረም ከሪም ነው መይቱ። ብልቱ እንትኑ መፍቱ የተጠበቀ ነው አሉና በዚህ ተካፈፈሩ ሁለቱ። ግማሾቹ ምን ይላሉ? ብልቱ ይቆረጥና እጁ ይነሳ። ግማሾቹ ደግሞ ላ የሴትዋ እጅ ይቆረጥ ከሬሳው ጋር ይቀበራል። በዚህ አይነት ይያሉ ፀሐይ ከመጥለቋ በፊት ሰይድና ማለክ ከውጭ መጡና ሁሉ ዓለም ተሰበሰበ። አልሐምዱሊላህ አለ የኢማም ማለክ እንደዚህ እንደዚህ ተከሰተ አሉት። ኢማም ማለክ የሮጡ መጡ። ዓለም ናቸው ያኺ ዒልሙኮ ወላሂ ብርሃን ነው ብርሃን ብርሃን። መጡና የት አለች ያ ሬሳው የት አለ? እዚህ የምታጥበው ደግሞ እዛ አለች እጇ እዛ ተጣብቆ። መጡና ከዛ በኋላ እኔ ብቻ ልቀር እዚህ ሁላችሁ ሙጡ አላቸው። በሙሉ ሰው አወጡትና እሳቸውና ያቺ የምታጥበው ሁለቱም ቀሩ። فقال لها يا امه الله يا امه الله الوالد منين يدركش الوالد من علش الوالد من لا تناغر يا الوالد الله سبحانه وتعالى زنبلو على ونجل الذي ارجو اجيش ازاي اطبقوا تناغري من امس الوالد او يچ بلتكو يبلتكو سنت زين ادرك بيه قذف ادركوا باتالج. قال سبحان الله سبحان الله ايه نوالوت كذا بهالا جلاد امطولني قالوا የሚገርፍ ሰው አምጡልኝ አሉ። መጣ ኩርማች ሰጡት። ቀዝፍ ያደረገ ሰው 80 ጀልዳ መጀልዳ አለበት አው ጀልዳት አሉት። ሲጀልዳት ሲታለቅስ ሲጀልዳት ሲታለቅስ ሲገርፋ ሲታለቅስ 79 ጊዜ 79 ኩርማጅ አወደቀባትና 80ው ሲሞላ እንደዚህ ሲመታት እጁ አለቀቀ። ሱብሃንአላህ አልአዚም 80ኛው እንትኑ ገርፍ መግረፍቲ عند جزي سمتات حقوا سنو السر خلاص اجوات السمارات. هكذا يحكم الله سبحانه وتعالى من فوق سبع السماوات. نا الله سبحانه وتعالى من الان والذين يرمون المحصنات ثم لم يأتوا بأربع شهداء فاجلدوهم 80 جلدا ولا تقبلوا لهم شهادة أبدا وأولئك هم الفاسقون. سبحان الله دم من القرآن تملكتوا النزاء صفية سعدية عائشة ليلى ولا حياة زينة درقال ليش ويقلي زينة درقال بلو تقومو يتناقري أراد تمسكر كلام التالي سمانة جلدة يجلد الكزاس ولا تقبلوا لهم شهادة أبدا لمسكرنا تم أيبك أمسويو انديد مدفون مسكر سلما سكري يالا يو نقر يال سماو نقر مسكر لما قرب سلال فلقي የሰው የሰው ስም ስላቋሸሸ እንደ ምስክርም አትቀበሏቸው ካሁን በኋላ አለ። طيب አይበቃቸው 80 ጀልዳ ተጀለዱ እንደ ምስክር አይበቁም ከዛ በኋላ ወኡላኢኩም الفاسقون ደሞ እነዚህ ደሞ ፋሲቆች ተብሎ ደሞ ይጠራሉ። ሶስት ቅጣት ይወርድባቸው ኢላ ተውባ ካላሉ በዚህ አይነት በሶስት ነገር ይጠራሉ ይጀለዳሉ። እንደገና ፋሲቅ ይባላል ሁለተኛ ለምስክር ደሞ ሲቀርብ ይህ ምስክርነቱ አይቀበልም ይላል። طيب ይህ እንግዲህ ምንድነው እገሌ ዚና አድርገዋል እገሌ ምናምን ያለ ቅጣቱ ይህ ነው። ደሞ እዚህ ላይ ወንድሞች መጠንቀቅ አለብን። አራት ምስክር ለማምጣት very impossible ነው በጣም የማይቻል ነው። አራት ምስክር ሁለት ብልት ተገናኝተው ለማምጣት ስለማትችል ወደ ህግ ከቀረብክ 80 ጀልዳ ነው ትጀልደው። እሺ ሶስተኛ ነው جريمة السرقة يسرق قطع اليد تمرنوا البله سامد. يقول سبحانه وتعالى والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله عزيز الحكيم. طيب وعقوبة جريمة الفساد بتقللوا فساد يا درقوا أهون وندموش إني أدرى إملاتشو نقر عليه بس أدو عربية مكستو يعلو በጣም መጥፎ ነው በኢትዮጵያውያን والله والله اقول لكم ازي هل لنا هون تقلالا ወንድሞች የእንትኑ የኢትዮጵያ ፓስፖርት የያዘ እዚ ሳውዲ አረቢያ በጣም ያሰጋው ነው። ምክንያቱም ብዙ ጀራኢም በስተዋል መጠጥ እየሰሩ የሚያሰክር በስንት ሚሊዮን የሸጡ እርስ በሳቸው በሻንጃና በቢላዋ የተመታተሩ የተገዳደሉ حتى وتادروش سعودي عربيا وتادروش فرتو بقى انقربم يالو ناتشو بدوب بهجوت يجبو سبحان الله وتادروشم غدلوال سعوديم غدلوال በጣም አሸባሪ ሆነዋል እዚህ ይሄ ነው እንግዲህ አሸባሪነት የሚባለው ይሄስ ቅጣቱ ምንድነው በዚህ አይነት አሸባሪ ሆኖ ሰው የበጠበጠ የሰው መብት የገፈፈ የገደለ ይሁሉ ያደረገ ደግሞ ቅጣቱ ምንድነው ዕቁበት ጀሪመት الفساد ይባላል ይሄም በሱረት المائده ባለፈው ሳምንት ተመረነዋል القتل او الصلب او النفي ቅጣቱ ምንድነው ይገደላል ወይም ደግሞ ይንጠለጠላል ይሰቀላል ወይም ደግሞ ከአገሪቱ ይባረራል እንደንትኑ እንደ ሁኔታው او تقطيع اليد الايدي ወይም ቀኝ እጁና ግራ እግሩ ይቆረጣል ከደገመ ደግሞ ግራ እጁና ቀኝ እግሩ ይቆረጣል يقول سبحانه وتعالى انما جزاء الذين يحاربون الله ورسوله ويسعون في الارض فسادا ان يقتلوا او يصلبوا او تقطع ايديهم وارجلهم من خلاف او ينفوا من الارض ذلك لهم خزي في الدنيا ولهم في الاخره عذاب عظيم تمرن عليه لكن بلفوا سم ان ينتنوا فساد يدرج دمو قطعته يلو شو دلان هي وعقوبه جريمه السكر السكر يسكر تطو يسكر قطعته من دونه تاكلاچو 80 جلده 80 جلده يجلدان جن سكرو سيجلد ايتناناكم بسعود عربيا جن ايتنال بزو سوج سكرو تيزو 80 جلده يتجلدو ايتنال ويم دمو 40 جلده لمثاله يعني سوا تطوت كهونه ويم سو تساستو كهونه ወይም ደሞ ሰካራም ኮይ ለያል አንዱ በርሚል ምኑስ ጠጥቶ እንደገና ለሰው ጠጡ ያለ ይጋብዛል ሰክሮ ሰው ይገድላል ሰው ይሰድባል ይሄ ነገር 40 ኮርማ ኮርማጅ እንደ አይበቃው እና ከ40 እስከ 80 ጀልዳ ይጀለዳል طيب عقوبه الردة ሃይማኖቱ የቀየረ የከፈረ اجماع العلماء ሶስት ቀን እድል ይሰጠዋል ወደ ሃይማኖቱ ተመለስ ይባላል እንቢ ካለ يجدلال يقول النبي صلى الله عليه وسلم من بدل دينه فاقتلوه كسلمنا يوطى سو قدلوا تعالوا ايش سدستنيا عقوبه جريمه البغي يعني سو يجدل مالتنو لقول صلى الله عليه وسلم يعني بغي مالت منو بدون بدون وقتو يجدادلالو لمثال قبيله اورومونا قبيله تغري قبيلة أمارانا قبيلة أوراقي قبيلة سلطينا قبيلة مش عارف اللذي ببودن ببودن هنو بقى إقدار الدلالو من دنو بغي بالال بغي يعني عند فساد مالتنو بغي مالت بتقام مطفو سرا مطفو درقيت هزبون يمبتبت يقديا انتنو يدمو من دنو يدمو يقدلال يقول سبحانه وتعالى وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فأت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين قلت بدن كتتعلو ما استارك مكرو استاركوا اتشو انبي كالو من انبي الو عندن يو بدن التاركم كالي يسلام سبسب هونو والتدرج سبسبو ለዛ አንቢያ ነው ቡድን ግደሩዋቸው አለ አላህ Subhanahu Wa Ta'ala طيب ከገደልኳችሁ ከግድያ ከጀመራችሁ በኋላ እሺ ብለው እጅ ከረስ ከእጅ ከሰጡ ደሞ መግደሉን ትታችሁ አስታርቋቸው بس ከዛ መጨረሻው ምን አለ አላህ Subhanahu Wa Ta'ala انما المؤمنون اخوه فاصلحوا بين اخويكم ብሎ ተናገረ ስለዚህ መገዳደል አለ ምንም ምክንያት በጥላቻ በጠብ ምን እንደዚህ ገለ እኮ ተጣልተዋል ለምሳሌ የአቡ አኒስ ፋሚሊና የአኺ ፍላህ ፋሚሊ እኮ በቃ ደም በደም ሆነዋል ከተባለ ማስታረቅ እንሞክራለን እንቢ ካሉ እንግዲህ ሁለቱም እንቢ አይሉ አንዱ እንቢ ለማለት አክራሪ ሆኖ ከተገኘ እሱን እንገለዋለን ወሊቀውል الرسول صلى الله عليه وسلم ነቢያችን ደሞ ምን አሉ انه ستكون بعدي هنات وهنات يعني كان يبوها لكو بزو انتن دم بدم بزو انتن يفسان فمن أراد أن يفرق أمر المسلمين وهو جميع وهم جميع فاضربوه بالسيف كائنا من كان يسلمنان مسمر የእስልምናን አንድነት ለማለያየትና ለመበተን የሚፈልግ ሰው ብዙ አትጨቃጨቁ አላጡን ግደሉታሉ። ምክንያቱም የእስላሞችን አንድነት ለመበተን የሚመስለው ወንጀል የለም፣ ከባድ ወንጀል ነው። እንዲያውም አንድ ሰው መግደል ይሻላል። እስላሞቹ በአንድ ልብ በአንድ ሃይማኖት የተሰባሰቡ በዚህ በዚህ እያልክ ሁሉም ብትን ማረግ ከባድ ወንጀል ነው። ስለዚህ ምን አሉ ነቢያችን ሰለም فمن اراد ان يفرق امر المسلمين የእስላሞቹን አንድነት ለመበታተን የፈለገና የጀመረ وهم جميع عند ያሉ ሁሉም መበታተንና ፍትና ከጀመረ فضربوه بالسيف كائنا من كان له ان شاء الله يا محمد ابن عبد الله صلى الله عليه وسلم لج بهونم يا اميرو لج بهونم يا امامو يا قاضي لج بهونم مجدل نو قالو نبياتنا. وعن ابي هريره ان النبي صلى الله عليه وسلم قال حد ين يمشرشا قالي نو كن يولاشو سيطم نبياتنا منالو حد يعمل به في الارض خير لاهل الارض من ان يمطر 40 يوما عند مندر على مثال نبر نازريت نازريت كتما 40 قن زناب بيزنبلاتشو زناب انقدي زناب مزنب صقا نو زناب منزب الرحمن نو ان 40 قن زناب كميزنباتشو عند الله قطات بتكبر بيعولو يشالاتشو على الله በሌላ ነገር በናዝሬት ከተማ አንድ ወንድና አንድ ሴት ዚና አደረጉ። ተይዘው ወደ ቃዲ መጡ። ቃዲው በህጉ መሰረት ህዝቡን ሰብስቦ በቃው እንግዲህ ዚናው ተረጋገጠ ወይም ሁለቱም ናም ዚና አድርገናል ብለዋል ወይም አራት ምስክር ተገኘ ወይም ልጅቷ አረገዘችና ከማን ነው ቢል ከዚህ ልጅ አለች አልተጋቡ እና ዚናው ተረጋገጠ። ቃዲው ምን ያደርጋል? ጁምዓ ሰላት ከተሰገደ በኋላ እነዚህ ሁለት ይመጡና ያገቡ ከሆኑ ጉርጓድ ይቆፈርላቸው ይደበደባሉ። ያላገቡ ከሆኑ ደግሞ እዛ ይመጣሉ። እዛ መስጊድ እኮ ነው ሰው ያየ። ምክንያቱም አላህ Subhanahu Ta'ala እንደዚህ ያለ 100 100 ኩርማጅ ይቆረመጃሉ። ኦኬ طيب ከዛ በኋላ ምን አሉ? ይሄን አይነት ህግ በተግባር ሲውል عند حد زينا يدرقوا يعني تجلده هذا اللهم دي لنا زريت قالوا نبي صلى الله عليه وسلم يهن حق بتقبار سيول يمد السطبت الله سبحانه وتعالى أرباك أن زناب بزنبات شو يا قطعاتو كتما قطعاتو بيقن الشلال علي ما أدري بمن دم تردو تلاكم لمسال النبل በናዝሬት እኮ አንድ ዛኒና አንድ ዛኒያ ዛሬ ቀጣታቸው አገኙ ይባላል። እልል ማለት አለብን። ምክንያቱም የአላህ ቃል ስለተከበረ። طيب በድሪዳዋ ደግሞ 40 ቀን ዝናብ ዘነበላቸውና ማሻአላህ ግድብ አርገው ይሄን ያህል ውሃ ተጠራቀሙ ይሄን ያህል ርሻ ተረሰ ይባላል። ይሄም ጸጋ ነው። የቱ ነው የሚበልጠው? የናዝሬት አንድ የአላህ ህግ የተከበረበት السيبلت على نبياتي صلى الله عليه وسلم ينكالكو يبقى أنا إن شاء الله زاري سلا هقوكم دنبو سلا كتعتوكم سلا حدانم سلا منم سلا منم بمولو تمرنال والحمد لله آهن دمو إن أنت فانتاي كارال استي أسدستون مارولا لا تطون يهن أهن هلو يسمى شتنقر ياندكم نقر ستوتل عنه لنانتي مايك فري. والله أعلم، صلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم. أنا بزم لو نقري لك من أستاذ أبو أنس قالوا أستماريوش قالوا يج أمر قالوا قن بطعم يمي قرمين جزاكم الله خير أن أستاذ الله يج أمر الله تنيان إن داسا وقن هلو جنة الفردوس يوفقات يهدنا قلبا لما رداتاتنا مالتنا أهم بزو قزي زي أمريكان أقر አላህ Subhanahu Ta'ala የሰጠን ኒዕማ አሳልፈው ለአሜሪካኖች ነው ሲሰጡ ምናየው ማለትም አላህን በማመስገን ፈንታ አሜሪካኖች እንደዚህ አርገው አሜሪካኖች እንደዚህ አርገው የሰጠን ኒዕማ በሙሉ ለነሱ አሳልፈው ለነሱ በጣም ሁልጊዜ ሲመሰገኑ ሲሞገሱ ነው ምን ሰማውና አላህ ይሄን ኢማ ካስቀመጠልን በኋላ ማለት ነው። እኛ ግን ባለመረዳታችን አሁን ከዚህ ከተማርነው ትምርት ማለት ነው። አሁን እዚህ ሀገር አንድ ሰው አንድ ልጅ ወልዶ ጥሎ ቢጠፋ እንኳን ማለት ነው ጥሎ ቢጠፋ እንኳን እናቲቱ ታሳድግና ያ ሰው የተፈልጎ ባለበት ሀገር ተፈልጎ አፍንጫውን ይዘው በሶሻል ሴኩሪቲ የሚባል አለ ያወጣችሁን ወጭ ማለት ነው 10 አመት ይሁን 15 አመት ይሁን አሁን ኡስታዝ ሲያስተምሩኮ በጣም እየተደነቅኩ ነበር ሰሰማውቴ ነበር ያንን ይሰበስብና ለዳይፐር ያወጣችሁ ለምግብ ለምን ይጠቅላላ ወጪው ይታሰብና አፍንጫውን ይዞ ያስመጡታል ማለት ነው። ይሄን የሚያረጋው እንግዲህ መንግስት ነው። እኛ ግን ሳንረዳው ቀርተን ማለት ነው። አሁን سنማራ አሁን በዚህ ትምርት ላይ ተማርነው ምንድነው ሴትየዋ ብታሳድገው ሰውየው አሁን እዛ ደረጃ ላይ ከደረሰ ወጫን በሙሉ ያወጣችሁን ልጅ በህፃነት ያጠፋችሁ ሁሉ እሱ ሊከፍላት እንደሚገባ ሸሪዓችን አስቀምጦልናል። እና እስልምና ያላስተማረው ነገር የለም ግን የሚተገብረው ሰው ስለሌለ እኛ ሳንተገብረው ቀርተን እዚህ ካፊሩ ሀገር ያሉት ግን በተግባር ላይ ስለዋሉት አሁን ይሄ ሁሉ ነገር የሚነገርላቸው እነሱ ተገበሩት ማለት ነው። እኛ ሸሪዓውን ሳንተገብረው እነሱ ተገበሩት ማለት ነው የሚያረጉት ነገር ሁሉ ማለት ነው። እና አሁን ሀገራችን አንዳንድ ሰዎች እንደዚህ ነገር ያጋጠማቸው ባይኔ እኔ ራሴ አይቻለሁኝ ግን ከተፋቱ በኋላ ሴትየዋ እየተቸገረች በጣም ታሳድጋለች ባልየው ጥሎ እንትን ይላል ዘወር ይላል ከዛም በኋላ እሱ ንብረት አድርጎ እንደውም ሀብታም ደረጃ ደርሶ እንኳን ያንን ክፈለይ ብላትል ምክንያቱም ይሄ ተለመደም አይደለም ትምርቱንም ደግሞ አልወሰርነውም እና በዚህ ምክንያት የተነሳ ታዳ የዚህ የካፊሩ ሀገር በተግባራዊ ስለዋሉት ሁሌ ሲመሰገኑ ለሴት እንደዚህ አይነት መብት የሰጠ የለም እየተባለ ሲባል እንሰማለን። ግን እኛ ሸሪዓው መጀመሪያውን ያስቀመጠልን አሁን ኡስታዝ ባስተማሩት መሰረት ልክ እነሱ በሚተገብሩት አይነት መሰረት የኛ ከዛ በፊት አስቀምጦት ነበር ግን ተግባራዊ የሚያረግ በመጥፋቱ በጣም የሚያሳዝን ነገር ነው። አላህ ጀዛውን ይስጠው። ያው ሌሎች አስተያየት ይሰጣሉ እኔ ብቻ እዚህ አካባቢ የሚደረገው እየገረመኝ የኛ ግን ሸሪዓችንን ባለመረዳታችን ተግባራዊ ባለማረጋችን ሁሌ የምናመሰግነው ሌላውን ስለሆነ በጣም ሁኔታው በጣም ተሰምቶኝ ነው። ጀዛኩምላህ ኸይረን ይሄን ስላሳወቁን ኡስታዝ አላህ ጀዛውን በጀነተል ፍርዶስ ይወፍቀው ካላህ ደጋግባሪዎች ጋር ይቀስቀሰውት ነው ብለው ሰላም አለይኩም። السلام عليكم ورحمه الله وبركاته انغدي افريحانا الاستاذ مايك اني جنان الصوت استاذ كرسول صلى الله عليه وسلم حديث بمنسات في طياقي لما طيقنا ومجمريا يا حديث ورسول الله صلى الله عليه وسلم خذوا عني قال الله لهن سبيلا البكر ابن بكر جلد 100 وتغريب عام والثيب بالثيب جلد مئات والرجل يعني اندرستاند የነበረው ኡስታዝ እንግዲህ ያው ቢክር ቆን ሁለቱም ያው 100 ግርፋት እንዳላው ቀናል ከዛ አመት ከሀገር ማባረር ሰይብ ሰይብ እንዳለ ረጅም ነበር የሚመስለኝ የነበረውና መጀመሪያ ተገርፈው ነው ወይ እንደገና ወደ ረጅም የሚሄዱት ያን እንዲያብራሩ ልብዬ ነው ማይክ ፍሪ ኢንሻአላህ ባረከላሁ ፊኩም ኡስታዝና አቡ አኒስ ነአም በጣም ቆንጆ አስተያየት ነው። እንደውም ሐዲሱ እኔ ነኝ የቆረጥኩት ለምን ነው የቆረጥኩት መሰለ خذوا عني እና አላህ Subhanahu Wa Ta'ala መንገድ አደረገላቸው አላህ በየዛ ቆምኩት ምክንያቱም አሁን ያነበብኩ ሐዲስ ከቀጠርኩ ወደ እንትን ልገባ ነኝ የዑለማዎቹ ኺላፍን ከዛ ቀጣቱ እንደዚህ ይመስላል እንደዚህ ካልሆነ ደግሞ እንደዚህ ሊሆን ነው በየ በዚህ በትንተና ለመግባት ስላልፈለኩ ነው እንጂ ሐዲሱ አሁን አንተ በሙሉ አመጣው ስለዚህ እስቲ ለየት ያለ ነገ ከነገወዲያ የዑለማዎችን ኺላፍ አጣርቼ ትክክለኛው እንትን ላመጣልህ ነው ኢንሻአላህ እኔ ራሴ አውቄ ነው እንትን ቆረጥኩት ምክንያቱም በሌላ መታሃት እንዳንገባ ብዬ ነው። ዋናው መልእክቱ እዚህ ላይ ምንድነው ያኒ አላህ አንዲት ሴት ዚና ካደረገች ለአንድ አመት ለህይወትዋ በሙሉ በእስር ቤት አስገብተህ በቃ እስከምትሞት እዛ በቃ ትበሳበሳለች እዛ አለም የነበር ቅጣትዋና አሁን ግን አላህ ስብሐት ወተዓላ ሌላ መንገድ ፈጠረላት ሌላ መንገድ ፈጠረላትና የውላቹ ሌላ እንትን መጥሌላ ህግ መጣ አሉ ነቢያችን ብዬ እዛ ቆረጥኩት ሐዲሱ ግን አሁን ያነበብከው ተጨማሪ ሐዲሱ ትክክል ነው ትንተራው ግን ኢንሻአላህ የዑለማዎችን خلاف አጣርቻ መጣውል ኢንሻአላህ ማክፍሪ السلام عليكم ورحمة الله وبركاته يا كفيتي الله سو مياس لالشالن ياسكوت اني ياو بتلي ابو ريران رضي الله عن تاريك كسمو بحالا بيانس بيانس استاذي ياستمارونين مدقم مال تلك هنا منون تماريون كوب በሚለው አሲን አንድ ትምርቶ ስጃለሁ ምክንያቱም አቡሬራ ማህፈዝን ጭንቅላት ውስጥ ሚያስከቻሉ እኔ ኡስታዚያውን አስተምሮኝ ካስተማረኝ ነገር ላይ የተማርኩትን መግለጽ ካልቻልኩኝ ከሚለው ወስጄ ነው ያው ብዙም ባልመልስ ማለት በቀድሚያ ትልቅ የተማርኩት ነገር ወልይ ያምር የሚሆነው ያባት ወገን ሲሆን ሱብሃንአላህ ያአላህ ህክሙ በጣም የሚደንቀው በማሳደግ ግን የናት ወገን መምረጡ ነው የሚያደረገው ለይሄንን ለልጁ ምን ያህል አባት ልጁን ምን ያህል ማሳደግ እንደማይችል የሽንቱን ጨርቅ ምን ያህል መጠበቅ እንደማይችል እናት የግድ ለልጁ ምታስፈልገው ሆዷ ውስጥ ሆኖ ያን ያህል ምትንከራተተው ጭንቁን ስለምታቅ ወንድ ልጅ ግን ያንን ምጥ ስለማቅ አላህ ወደ እናት ቤተሰብ አደረገው በሴት ዙሪያ ባሉት ግን ያንን ካልቻሉ እነሱ ከሌሉ ወደ አባታ ዙሮታል በጣም ደስ የሚል ትምርቶ ስጃለሁ ግን ኩበት ቀጥላለሁ እናትየው እስላም ሆነ አለባት ያሉት ረሱል ሰለላሁ ዐለይሂ ወሰለም ለምንድነው በእናትና በአባታችን ነው ሃይማኖታችን የምንነጠቀው ሁላችንም ስንወለድ ሙስሊም ሆነን እንደምንወለድ ነው ቤተሰቦቻችን ናቸው ሃይማኖታችንን ሊቀይሩብን የሚችሉት ሌላው አማና የምትይዝ አው አማና ምክንያቱም ልጅ ማለት ቀላል አይደለም ንጹህ ወረቀት ኡስታዝ እንዳሉ ተጽፎ ነው የሚሰጠን ንጹህ ወረቀት ነው የሚሰጠን እዛ ላይ ልጁን በጥሩ ሁኔታ አሳድጎ የሚያዝ አቅም ሊኖረን ይገባል ሶስተኛ አቅል ያላት ሲባል ዝም ብሎ ሌላ ሌላ ዱንያዊ ነገር ምታስተምር ሳይሆን ደተማር ነው እንደነ ኢማሙ ማሊክ እንደነ አህመድ ኢብን አንበል እናቶች ሆነች እናት ከሆነች ዲንን ነው ምታስቀድምላቸው ማለት ነው አራተኛው ደግሞ ለአቅመ አዳም የደረሰች መሆን አለባት አዎ አላፊነት የምትቀበል መሆን አለባት ልጅ ቀላል ነገር ስላልሆነ ማለት ነው ሌላው ነገር ደግሞ የልጆችን ሀቅ እንዳላቸው ብዙ ላ ጆቻችን ምን ነበር ምን ነው ወላሂ ዛሬ ከዚህ ትምርቴ ተማር እናሳድገን ከንቱ ሆነን ተሰቃየን ልጅ ወልደን ወልደን መናቀረን እንላለን ግን ይሄው የልጆች ሀቅ ምን ያህል ነው የልጅን ሀቅ ተወጣው ምን እንላለን ወይ አሳድገው የሷ ሀገር ቀረብኝ ወልጄ ከንቱ ሆንኩ እንላለን ግን ልጅ የዚናል ሀቅ አለው እንደውም በዚህ ላይ አንድ ሐዲስ አለ ዑመር ኢብን ኸጣብ ረዲየላሁ አንሁ ሰው መጥቶ ምን አላቸው ልጄ ሀቄን አይወጣም ይሰድበኛል ሊመታኛል ሲላቸው ዑመር ፍታዊ የሆኑ መሪ ናቸውና ልጁን አስጠሩት ያባት ሀቅ አታቀሞ የወላጅ ሀቅ አታቀሞ ለምን እንዲት አደርጋለ ሲሉት የአሚራል ሙእሚኒን አባቴን ጠይቁልኝ የልጁን ሀቅ ያቃሉ ያሉት ከዛ ዑመር ፍታዊ ስለሆኑ አባቱን ጠየቁት ልጅህን በምን በምን አሳድገሃል የልጆችን ሀቅ ሞልታል ይችላል ታዲያ ራስ ጠላትን አሳድገ ራስን ቢመታህ እኔ ምን አገባኝ እንደውም ልጁ ሀቅ አለው አሉ በገዛ እጅህ አደልበህ በገዛ እጅህ በመጥፎ አህላቅ አሳድገ ዛሬ እኔ ምን ላርግልህ አሉ በጣም የሚገርም ሐዲስ እኔ ስሰማው በጣም ነው ደነቀኝ ዛሬ ኡስታዝ ደሞ ሲያስተምሩኝ ይበልጥ ተረዳን እና ብዙዎቻችን ልጆቻችን ሀቃችን አልተወጡም ከማለት የልጅ ሀቅ ምንድነው የሚለው እዚህ ጋር ልናስብበት ይገባል አምስት አድልነቱ እናት መጀመሪያ ልጇን ስትወልድ ለኔ ብላ እንደምትወስደው በኋላም ላይ አልፈልግም እንዳትል ለሷ ተመልሶ እንደሚሰጣት በኋላ ላይ ያው ወንዶችን ለመቅጣት ብዙ ሴቶች ከዲን ይወጡ አኳል ያላቸው ባልን የጎዳች እየመሰላት ልጁን እንደወለደች ወስዳ ስለምታስረክብ አላህ ግን የውስጥ አዋቂ ስለሆነ ሚስጥርን የሚያቀተው ኩልን የሚያጌታ ስለሆነ ግን መልሶ ራሷ እንድታሳድግ አረገ ግን አሳድገሽም ብሎ ዝም አላላትም ሰው ነች ተሳሳታለች ብሎ ያሳደገችበትን በሙሉ ወጪ አባቱ መልሶ እንዲከፍል አደረገው እሱም ስሜቱን ተወጥቶ ዘሩን እንደፈለገ ዘርቶ የትም እንዳይሄድ የዘራከውን እህል አድጎ ታጭዶልሃል ክፈል ትክክለኛ እስላም አላህ ሱብሃነ ወተዓላ ተአምር የሆነ ጌታ ስለሆነ ነው ሌላ ወንድ ልጅ 7 አመት ሴት ልጅ 9 አመት እስክትደርስ ድረስ ያው ላቀማ አዳም የሚለው ትክክል ነው። ምክንያቱም ሴት ልጅ 9 አመት ከሞላት በኋላ ያው እናቷ ጋር ብዙ ነገር ስለምትማር መምረት ትችላለች የሚለው ጥሩ አስተምሮናል ኡስታዝ። ሌላው ከተስማሙ ጥሩ ነው ወላጅ ግን ሁለቱ ተስማምተው ለሚያደርጉት ነገር ለተባለው ደግሞ በጣም ደስ ይላል። ይሄንንም አላህ ይፈልገው። ለምንድን ነው ባልና ሚስት ካልተስማሙ ልጁ ባለጌው ነው ማደግ የለበትም። ብዙ ጊዜ ከእናቱ የሚያድግ ልጅ በጣም ዱርዬ ይሆናል። ያለ አባት ያደገ ልጅ እንደ ልቡ አምሽቶ ይገባል። ማን አለብኝ ይላል። ደጅ ስራም ሰርቼ የመጣው ብሎ መጥፎ ቦታ ማድሮ ሊመጣ ይችላል። እንደገና ያለ እናት ያደገ ልጅ ደግሞ ሩሩ አይሆንም። ወደፊት ሲያገባ ለሴት ልጅ ጨካኝ ነው የሚሆነው። ሴት ልጅ ሲወልድ ራሱ ግድ አይኖረውም፣ ለሚስቱም ቦታ አይኖረውም። አላህ ለዚህ ሲል ግን ሁለቱ ቢስማሙ ያለው ሁለቱ ቢለያዩም የተወሰነ ለእናቱ፣ ግን ካልተስማሙ ልጁ ይምረጥ ማለቱ ደግሞ የልጁ ትልቅ እዚች ጋር የልጅ ሀቅ ምን ያህል እንደሆነ ከዚህም ትምህርት ላይ ተምሬያለሁ። ሌላው ደግሞ ምርጫም ተሰጠው ብሎ ዝም አላለም አላህ። ምክንያቱም የዛሬ ልጆች ያው እንደምናውቀው ኮምፒውተር ነው የምንወደው፣ ፕሌይስቴሽን ነው የምንወደው፣ ጌሞችን ነው የምንወደው፣ ያልሆኑ ፊልሞችን ነው የምንወደው። እናቴ ቁርአን ስትሰጠኝ ያስጠላኝ ይሆናል። እንደዛም ከሆነ ደግሞ ብሎ ዝም አላለም አላህ። የሚፈልገው ሸርጥ አደረገ። ልጁ ምን አይነት ባህሪ ያለው፣ ከአባቱስ ቢያድግ መጥፎ ሊሆን ይችላል ወይ? በጣም የሚገርም እና ከዛ እንደዛ ተመረ ያለው። ሌላው ደግሞ እናቱ እናቱን ከመረጠ ግን ጥ ጥሩ ከሆነችለት ያው በእናቱም ጋር የኖረ ለወንድ ልጅ ግን እናቱ ጋር እየሄደ አባቱ ጋር እየመጣ ቢያድግ፣ ሴት ልጅ ደግሞ ብዙውን ጊዜ ከእናቷ ጋር ብትሆን አዎ ደስ ይላል። ለምን ሴት ልጅ ባል እንዴት እንደሚያዝ ባል አባት አያስተምራትም፣ ባል እንዴት እንደሚካደም አባት አያስተምራትም። ኡስታዝ አስተምረውናል። የኒካ ሸርጥ ላይ 10 ነገሮችን አሟልታ የላከች እናት ናት። አባት 4 ነገር ነው የራሱን ፍላጎት ያውም ወንድ ልጅ ቁጣን አይወድም፣ ወንድ ልጅ ጭቅጭቅን አይወድም ነው ያሉት። ግን እናት ብዙ ሚስጥሮችን ሀይራ ድረስ የሚያስወስዳትን ሀቅን ያስተማረችው እና ሴት ልጅ ብዙ ጊዜ ከእናቷ ጋር መተው ይመረጣል። ለምን ወንድ ልጅ ከአባት ጋር ያው ወደፊት አስተዳዳሪ ነው፣ አላፊ ነው፣ የቤተሰብ ምሰሶ ስለሆነ ከአባቱ መማር አለበት። ጠንካራነትን፣ ለፍቶ ማደርን፣ ሩጦ ማብላትን፣ ማምጣትን፣ መሯሯጥን ከአባት እንጂ ከእናት ሊማር አይችልም ነው። ሌላው በጣም ደስ የሚለው ግን ወደ መጨረሻው ወደ ህኩሙ ልምጣ። ብዙም ሰዓት እንዳልይዝ ኡስታዞች ካሉ ቀልባቸው ውስጥ እንዳልገባ፣ ምክንያቱም ኡስታዝ እያለ ተማሪ መናገሩ ስለ ህኩሙ ወላሂ የአላህ ህክሜትን ባቡሬራ በመጨረሻው አዲስ ተደግፌ ነው የምናገረው። ምክንያቱም አንድ የአላህ ፍትህ ቢኖርና 40 አመት ዝናብ አሉ ኡስታዝ አይደለም እሱ ዛሬ አንድ የአላህ ሸሪያ ቢደነገግ እቺ ዓለም ሰላም ትሆን ነበረ። አንድ ጻፊ ምንድነው ያለው ረሱል ሰለላሁ ዐለይሂ ወሰለም በህይወት ኖረው አንዲት ሲኒ ቡና ይዘው አፋቸው ስር ደርሰው እስኪመልሷት ዓለም ጸጥ ረጭ ትል ነበር ነው ያለው። አላህ እኮ አንድ ባሪያ ነው ያጣው ኡስታዝ፣ አንድ ንጹህ ባሪያ በስርዓቱ የሚፈርድለት ነው እንጂ ያጣው በነብዩላህ ኑህ ብቻ ነው። ያንን ሁሉ ዱዓ አድርገው ነብዩላህ ኑህ አንድ ከሳቸው ጋር የተወሰኑ ሰዎች በቀር ያልሆኑ ብዙዎቹ አማጽያን ሆነው ነው በአህመድ ኢብን አንበል ለብቻቸው ሆነው ነው አላህ ዛሬ እኛ እንድንኖር ቁርአንን መህሉቅ ያላደረገው ብለው አስተምረውናል። እና እንዳሉትም ዚና ወላሂ ብዙዎቻችን አሁን ዚና የሰራ ሰው ይገደል የሚለው እስላም ጨካኝ ነው ትላላችሁ። የሚገርመው ግን ወላሂ የአላህ ሁክም አልተረዳችሁትም። እሱ ምንድን ነው አራት ምስክር እስኪያይ የሚለው ነገር ደግሞ ዚና የሰራ ሰው እንዳይታይ ያደረገው እንዳይቀጣ አድርጎታል ራሱ በራሱ። ለምን እንስሳ ካልሆነ መንገድ ላይ ና ግንኙነት ላደረግ ነው ክፍሌ ግባ እየኝ ብሎ የሚያመጣ ይሄ ነፍሱን የበደለ ነው። አላህ ለእኛ ምን ያህል ወንጀላችንን እንደሰተረልን፣ ምን ያህል እንደሸፈነን፣ ምን ያህል እኛን ሰትሮን ከክፍል እንኳን ሲወጡ ብታዩ አያገባችሁም ኩል በእንትን ውስጥ ገብቶ ወይ መርፌና ክር እስኪሆኑ ድረስ ካለ ሀላስ ከአላህ ጋር ብቻ ነው ግንኙነታቸው ማለት ነው። ዚና የሰሩ ሰዎች ቅጣቱም ጋር አይሄዱም የሚያያቸው ስለሌለ፣ ይሄ ትልቅ ሁክም ነው። እንደውም ኡመር ኢብን ኸጣብ አንዴ ዚና የሚሰሩ ሰዎች አየው ብለው አሊ ራጅ በነበሩ ሳሲ ነግሯቸው ምንድነው ያሉት? አሊ ያ ዑመር እንደ ዑመር ስለሆንክ እንጂ 80 ሙጀደላ ነበር የሚገባ ሌላ ሁለት ምስክር 40 አይን አይቻለው አይበቃልህም አራት ምስክር ካልሆነ ብለው ነው ለዑመር ያስተዋወሳቸው አሊ ማለት ነው። እና ከዚህ ትልቅ ነገር ተመረያለው ያው ያላህ ሸሪዓ የሚደረግበት ሀገር ላይ ያያየነው ሁሌ ማነሳው ነው። ሳውዲ አረቢያ ዛሬ ምንም ሙሉ ለሙሉ ህጉ እንኳን አደረገም ተደረገም ለማለት ባይሆን ምን ያህል ሰላም ሰፍኗል። ሳውዲ ሰላቱ ሰግዶ ሲወጣ ሱቁን ክፍት አድርጎ ከሄደ ዛሬ በእናታችን ልጅ ላይ አማና ማንጠልበት ቦታ ላይ ሱቀኝ ትቼ ዙር ሰግጄ አስሬን ሰግጄ በኩሹ ከገባው እንደዚህ አይነት ሰላም ያው ሰላምን የሚጠብቁ ናቸው ነጻነት ናቸው የሚባሉት ውጪ አሉት ይያ እያየናቸው ነው። በውሃ መጥለቅለቅ በንፋስ ቤት መውደም በበረዶ መከመር ጧት ወደ ስራ ሲሄዱ ቤታቸው በበረዶ ተከምሮ በራችንን እስክንከፍት ብለውናል። አኬፊላ ባለፈው ሲያስተምሩን አይተናል። ውሃይን መኪና ውስጥ አስቀምጬ ተልጆ ነው ማገኘዋሉ። ይሄ ሁሉ ምንድነው? የአላህ ቁጣ ነው። አላወቅነውም እንጂኛ አላህ ቁጣውን ሲያመጣ ሀብት ንብረት ቢሰጥ በተፈጥሮ ይገለናል። ሳውዲ አረቢያ ግን ያው መካም እንደመሆኗ መዲናም እንደመሆኗ ረሱልም ቃል እንደገቡልን እንደነገሩንም ቢሆንም ይሄ ሁሉ ሙሲባ ሀበሾችም የማይሰሩ ስራ የለም። ከነዚህ ሙሲባ ጋር ግን አንድ በላይ አይደርስበትም። ለምን? አንድ ወይንም ሁለት ፍትሃዊ መሪ ስላለባት በቁርአን ስለሚተዳደር ነው። እኔ ከዛሬው ትምህርት ከተማርኩት ሁሉ ማለት ነው በተለይ ሸሪያዊ መንግስት ስለሌለ ነው የምንቸገረው ለምትሉ የቤታችን ሸሪያ ነው የተሰጠን። ቤታችን ውስጥ ማድረግ እንችላለን ይህን ሸሪያ። በተለይ የልጆች ማሳደግ ይሄ መንግስት ጋር የሚሄድ አይደለም፣ የቤት ውስጥ ሸሪያ ነው። አሁን ምንም ሰበብ የለንም። ማይክ ፍሬ አላህ ከጀሃነም ሳት ፍሪ በለን። ኡስታዝ አፉ ይበሉኝ። ማይክ ፍሬ السلام عليكم ورحمة الله وبركاته. ما شاء الله بارك الله فيك رابعة العدوية. كلنا قلت أنا سشوان الله يجمر الليش اندين أساسا وندو عربة نيات النش بتطرينا بيستقاكل عن كتبك إن برا لأستيات لمستات نات النشسي ودى عربة نيات زور بينا لموش أمري بات ዛባራውን ይስተካከላል ኢንሻአላህ። ደሞ ሌላው ደሞ ፒሲ ቢኖርሽ ደሞ እንደዚህ አይቆራረጥብሽም ነበር። እነዚህ ሁለቱ ቢስተካከሉ አብሽሪ ማሻአላህ ላይ ጨምርልሽ። እንደዚህ አለ ሰፋ አስተያየት መስጠት አንችልም። ያንዳንዱ ሰዎች የራሱ ችሎታ አለው። እኔ ሁለት ነገሮችን ታይም የለኝም ባለችን ትንሽ ነካ ነካ አድርጌ ለመውጣት ነው። መጀመሪያው የረሱላችን ሰለላሁ ዐለይሂ ወሰለም ሐዲስ በዛ መጀመሪያ ልጅን በሐዷና የማሳደግ እንትኖች መለኪያዎች ካለ መጀመሪያው አልእስላም የሚለው ላይ ረሱል ሰለላሁ ዐለይሂ ወሰለም ኩሉ መውሊድ ይወለዱ አለል ፍጥራ እያንዳንዱ ልጅ የሚወለደው አይሰማም እንዴ? አይሰማም? በእስልምና በፍጥራ ላይ የሚወለደው አሉ ወልእስላም لأن أبويه يهودانه أو نصرانه أو يمجسانه أبات الناتو وهم كريستيان ميارغو كالهونا وهم أيهود ميارغو كالهونا دمو ساتة قهي ميارغو كالهونا بستكر سيوالد مسلم هنونو ميوالد رسول الله صلى الله عليه وسلم نوم باقراتشن تاوك اندوهنا واندلج بسنتنو انجا بأرباك انو ሴቷ በሰማኔ ወጭ ዋሩ ይዲአደር ነው የሚጠመቁት። ሲጠመቅ ክርስቲያን የሚሆኑ ምን ይላሉ? አንዳንዶቹ እስላም ልጅ ታቅፍ ይያሉ እንሰማ ነበር። ያ ማለት እነሱ እንኳ የተወለደው ልጅ ንጹህ ሙስሊም መሆኑን የሚያሰክሩበት ሁኔታ አለ ድሮም ነበር። እና ምንድነው ይሄን ያመጣሁት ዋናው ሐሳብ ሰጥ የፈነኩት ወአለይኩም ሰላም ወራህመቱላሂ ወበረካቱ አንዲት ሙስሊም ያልሆነች ሴት ላይ አግብተህ ብትወልድ በመጀመሪያ ኡስታዛችን ቅድም ሁልጊዜ አንድ ጊዜ ወጭ ብዙ ጊዜ የሚሉት ነገር አለ። በትክክል አንድ ሙስሊም አንዲትም ክርስቲያን ከአባቷ ጠይቆ መህሯን ከፍሎ በሸሪዓ ህግ የሚያገባ ሰው ይገኛል ማለቱ እንጃ እንገኝም አይመስለኝም። መጀመሪያ አንደኛ ሲገናኙ ሐላል በሆነ መንገድ ብዙም ጊዜ የሚገናኙ መጀመሪያ ከተላመዱ በኋላ ነው። اندمستم اندوم الى الان كسودان جمرو بانامسو نو متو مسلمو وندو هو سيطا كريستيانو نو زمبلو بتلمدو اغبچاتالو بلو زمبلو يزات يمط ورقه فيچا نو يواطوت ورقه يواطونا تغابتنال بلو يكورت ورقه يزو يمطالو يولدالو ينورالو الى الان ديوچ يميدرو ينورو يچلالو زور بلو حلال نو ايدنبي يميلو منو سو يالو ما يمسلني الا من رحم الله ان ايه نجر ليستاسبت يميجبا مهونو شوتاچون الله قويتو اهم درس يالو سوچن كونو توبتو ود الله تملسو تصصتو ماستكاكل اندالباچو ليلا دمو امريكانوچ ياغبتو يمنورو كهونو ليجس ولدو كهونه ልጆቹ አልጠፉ ከሆነ አሁንም አልመሸም ማስተካከል ያለብን እስቲል ዲኑ የመከረን ያለው ሳዞቻችን የመከሩን ያለው ወካብ ተመለሱ ያሉን ያሉትና ይሄንን ማስተካከል እንዳለብን ይሄን ለመጠቆም ነው የፈለኩት ሌላው ደግሞ የመጨረሻው ይሄ الحدود ከቆጠር ነው ሰባተኛው ዕቁበቱ ጀሪመቱል በግ ደንበር አልፈህ የምትሰራው ስራ ጀሪማ ወንጀል ያለው ቅጣት ምንድነው መጨረሻ አላህ ሰለላሁ ዐለይሂ ወሰለም እንደናሉት እነው ስትኮኑ بعدي هناك وهناك فمن اراد ان يفرق امر المسلمين እንግዲህ ከረዛ ለሰን ከኔ በኋላ አንዳንድ ነገሮች ይፈጠራሉ አሉ። እና አንድ ሰው የሙስሊሞችን ጉዳይ በመካከለ ገብቶ መበታተን የፈለገ وهم جميع الناس بعند دمص يالو فضربوه بالسيف كائنا من كان بسيف مانم يتم منم يهون انغتون بسيف قلوت قالوا اون كليلا عقوبه لمثال الزنا بنملكت عندنا قدم ادويا اندغلطاتشو انديت بلو نو عند سو اربع سو متو كرنا مرس هونو تساسرو يمتايو ندم بلو نو امبوسيبل نو ليون ايچيدم አራት ምስክር ከየት ይመጣል? እነሱ አራት እስከሚሞላ ድረስ ምን ያረጉ ነው የሚጠብቁት? አንደኛ ቤት ዝግ ነው ባይሆንስ ሊሆን አይችልም። አላህ ሰው በዚህ መልኩ ሊገደሉ ወይም ሊሞት ሰው ልጅ አልፈለገም። ስለዚህ ሌላውን ሁሉ ስናይ አሁን ጀልዳ መቶ ግርፋ የሚገረፈውን በምስክር ነው። ይሄ ግን ህይወት የሚጠፋባቸው ወንጀሎች قتل يميلو مجمرا زمنا هون يمسلموچن گدای بمبتاتن خونیتا فتنا بمفطرو خونیتا یاین اندهونه یالو قطات راسو مقلات نو ایه من یحال تلق ونجر مون میاله اهم بزمناچن سنتو نو بدین گبطو ان يمسلم نن یاله انی ایه بسمون بماسامر عفون بماسامر يمسلموچن گدای گبطو میبطبطو سنتو نو ስንቱ ነው ሙስሊሙ አንድ ሆኖ እንዲሄድ የሚፈልገው? አንዱ ከመንግስት ጋር ይቆማል፣ አንዱ ከምንድን ጋር ይቆማል። ሙስሊሞች ግን አንድ ሆኖ በቁርአንና በሐዲስ ሊመሩ የሚፈልገው ሰው በጣም ትንሽ ነው። ቁርአን እንዲጠፋላቸው የረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ እንዲጠፋላቸው የሚፈልጉት ሙናፊቅን ስንት ናቸው በአለማችን የምናየው? እነዚህ ሁሉ ግን ወንጀል ውስጥ ነው የሚካተቱትና والله በጣም የሚገርም ነው። ረሱላችን ዘለላሁ ዐለይሂ ወሰለም የተናገሩት በቁሞ ያያየነው ይሄን ያያየነው ነውና አላህ ሁላችንም ያንዳንዳችን ሴቱም ሆነ ወንድ ከመላእክት ነገር ሁላችን ስራችን ልናጸዳ ይገባናል። አፋችንም ይባል ተፍሪክ ከመምጣት والله አርፎ መቀመጥ ይሻላል። እና ይሄን ለመጥቀስ ያህል ነው። وبارك الله فيكم السلام عليكم ورحمة الله وبركاته معك في أستاذ أزمي وعليكم السلام ورحمة الله وبركاته جزاكم الله خير كلمة عيتنا مكراتشو اندزيوم أستاذة أبو محمد ما شاء الله ያው ይዛሬ ወተምርት በጣም ወሳኝና አንገብጋቢ የሆነ ተምርት ነበር። ሁላችንም በሰማኑ የምንሰራ አላህ አድርገን። ያው የመጀመሪያው ትምርት ነው ሰዓቱ ምሳሌ ለ ተቀለል ያለ ኮሜንት ነው ለመስጠት እንፈልጋው። የመጀመሪያው በሐዳና ነበር። ሐዳና ያው ልጅን የማሳደግ መብት ዙሪያ ላይ ማን ነው ልጅን ማሳደግ ያለበት ልጅን ማሳደግ ህግሙ ምንድነው? ጥቅሙ ስለማን ነው? የማን እንግዲህ ብዙ ዝርዝሮችን ተመልክተናል። ዋናው ግን ነጥብ ምንድነው? ትልቁ ትኩረት የሚደረገው የልጁ መብት ነው። ልጁ የት ይመቸዋል ነው። ሹሩጦቹን በአጠቃላይ ተቀመጡ ክራይቴሪያዎችን ስንመለከታቸው እናልባት በሶስት ልንከፍላቸው እንችላለን። ሀዳናውን ልጁን የማሳደግ እንደዚሁም ደግሞ የአቅል ጉዳይ አይምሮ የተነካሰው ከሆነ ወንድም ይሁን ሴት ይሄ ነገር ይሄ ሁላ ለማን ነው? ለልጁ ሴፍቲ ነው። ለልጁ ሴፍቲ ነው። እንደዚሁም ብዙ የተጠቀሱ ነገሮች አሉ። ግን ሁላቸውም ዞሮ ዞሮ ምንድናቸው? ለልጁ ደህንነት ሲባል የተቀመጡት ቀደም ተከተሎችም ሲቀመጡ ለልጁ ደህንነት ሲባል ነው። ስለዚህ እንዳጋጣሚ ሴት ጠፍቶ እንኳን ወደ ወንዱ ቢሄድ አንዳንድ ፉቃሃዎች ምን አስቀምጠዋል? ወንዱ በአጠገቡ ሴቶች ሊኖሩ ይገባሉ፣ እናቱ፣ እህቱ የመሳሰለ እንጂ እሱ ወስዶ ህፃን ልጅ ሊያሳድግ አይችልም። ለልጁ ኦብቪየስሊ አይመቸው። ለህፃኑ ልጅ ወንድ ጋር አባቱም ቢሆን ሴት ከሌለ አይመቻቸውም። ሌላው ብዙዎቻችሁም ጠቅሳችሁታል፣ የሴቶች ያላቸው ቀደምተኝነት። እዚህ ጋር ምንድነው የምንረዳው? ሴትና ወንድ እኩል ናቸው የሚለው አባባል የተሳሳተ እንደሆነ፣ ሴቶች ቅድሚያ የሚሰጣቸው ቦታ ይኖራል፣ ወንዶች ቅድሚያ የሚሰጣቸው ቦታ ይኖራል። እንደ ሁኔታው እንደ ቦታው ነው እንጂ እንኳን ሴቶች ይቀርና ወንዶች ሁሉ እኩል አይደሉም። አይደለም እንዴ? ዝም ብሎ ሰውን ለማጀ ሴቶች ኤክስፒሪየንስ ባላቸው ባህሪ ይለያያሉ። እና እስልምና እዚህ ቦታ ለእናት ብሎ ከዛ ወደ ላይ የእናት እናት እያለ በላይ ኡሱል በሚባለው በኩል አምጥቷል። ቀደም ተከተሉ ዘውል ረሂም የዝምድና የቅርብ ዝምድና ባለቤቶች በእነሱ በኩል ይመጣል። ሌላው መጨረሻ ላይ ኡስታዝ በሁዱድ ዙሪያ ነው በሐድ ዙሪያ ያስቀመጠልን ነገር አለ። ይህም በጣም ወሳኝ ነው መረዳቱና ማወቁ። ምክንያቱም አላህ ሱብሓነሁ ወተዓላ ሕክማ አለው። እንዲሁ ዝም ብሎ ለምሳሌ አራት ሰዎች ሲመለከቱ ነው አራት ሰው ስለሚሰሩ ነው። ግን ህጉ ግን ቢኖር ኖሮ እነዚህ ሰዎች ተደብቀው ያደርጋሉ። ስለዚህ በእስላም ታሪክ አንድም ሰው ዝሙት ሲሰራ አራት ምስክር ተመልክተውት ሐድ ይቆምበት የለም ነው ሐድ ይቆምበት ሰው የለም። እናም አላህ ሱብሓነሁ ወተዓላ ከእንደህነቱ በላ ይጠብቀን። እንደዚሁም እስላምን በራሳችን ህይወት የምንተገብር አላህ አድርገን። ዋናው ቁም ነገር ምንድነው? ከቤታችን እንጀምር ነው። የግድ በአለም ላይ እስኪመጣ እንዳንል በራሳችን ቤት ውስጥ ሸሪዓን ፕራክቲስ እናድርግ። በምንችለው አቅም የአላህ ሱብሓነሁ ወተዓላ ህግጋቶችን እንጠብቅ። ሊያናጋ የሚችልን ነገር ልንርቅ ይገባል። ወንጀሉ በጣም ከባድ ስለሆነ ምንም እንኳን የለንበት አካባቢ ላይ ሐድ ባይቆምብን አላህ ዘንድ ነገ ተጠያቂ እንደምንሆን እንዳንዘነጋ ነው። ጀዛኩሙላህ ኸይር። እንደው ለሙሻረካ ያህል ነው። እናንተ የበለጠ ብትሻር ተሳትፎ ብታደርጉ መርጣለሁ። ማይክ ፍሪ። አላህ ይጨምርላችሁ ወንድሞች፣ አዝሚንም፣ ሌሎችም፣ ረባዓም፣ አብሃኒስም፣ ሌሎች ሁላችሁ። ሐደራው በዚህ ነው የሚያምረው። ሳማራችሁት ውበት ጨመራችሁ። ኢንሻአላህ እንግዲህ መጽሐፉ በዚህ አይነት የቀጠለ ይሄዳል። መጽሐፉ በጣም ቆንጆ ነው። ሁሉ በእስልምና ያለ ህግና ደንብ ስለ ሰላትም ዘካትም ስለ ሁሉ ነገር ያካተተ ነው አልহামዱሊላህ ተጠቃሚዎች ያድርገን አላህ Subhanahu ta'ala እንግዲህ እኔ درسም እዚህ ይደመደማል እከኔ በኋላ ያለው ኡስታዝ ግዜ እንዳልጨረሰለት በነገራችን ላይ አው አን አሁን አስተዋሰችኝ እንትሙ አመቱላህ ሱምን ጁስ ታነሳን ነገር ተዛለኝ ነገ እሁድ ነው ያው 3 4 ወር የናፈቀን አንድ ነገር አለ ገጠመኝ የሚለው እንዳልኳችሁ ብዙ ነገር ይዛችሁ ነው እስቲ ካሁን ተዘጋጁ የሚያስቅ የሚያሳስብ የሚያስለቅስ በጣም ያሳዝን የሚያስደስት ነገር ቁም ነገር ያዘለ ነገር አምጡና እስቲ ወለተ ነው ለውጥ ነው ለኛም በጣም ቂያሬ ከሲቀየር ነገሩ ደስ ይላል እንትሎ እና እንግዲህ እኔ 9 o'clock بالضبط ባልገባ ነገ يمكن 10 ደቂቃ ዘግጄ ስለመጣ አመቱላህ ማይኩን ይዛ ነገሩ ብትጀመርልኝ ደስ ይለኛል